ስራ አርማ። የተከበራችሁ አድማጮቼ፣ ባለፈው ሳምንት የዓለም ደቻሳን ሁኔታ አቅርበንላችሁ ነበር። ባለፈው ሳምንት እንደውም የሚያሳዝን መሆኑም የደረሰባት ሁኔታ የሚያሳዝን ቢሆንም ትንሽ ደግሞ ፎይታ አይነት ስሜት የተሰማን መስሎን ነበር። ምክንያቱም በመኪና አፍነው የወሰዷት ሰዎች የተያዙበት ሰዓት ስለነበረ እሷም ከፖሊስ ጋር ሆና ወደ ሆስፒታል የሄደችበት ሁኔታ ስለሆነ ኢትዮጵያ ኤምባሲ የተባለውም በመጠኑ ድምጹ የተሰማበት ስለሆነ ትንሽ ሴፍ ደረጃ ላይ ነች ወይም ደግሞ ተረፈች መስሎን ነበር። ይሄ ሁሉ ከሆነ በኋላ እንግዲህ በአንድ ቀን በሁለት ቀን ልዩነት እዛው ሆስፒታል ውስጥ በተኛችበት አልጋ አንሶላ ራሷን ሰቅላ ገደለች የሚባለው ዜና ከመጀመሪያው የበለጠ አስደንጋጭ ነው። እንደዛ ከስብዕና ውጪ በሆነ እየጎተቱ መናገር አቅቷት ደክማ ለመነሳት አይደለም እጇን እንኳን አንስተው ሲጥሉት ራሱ ነው የሚወድቀው። ቀስ አድርጋ እጇን እንኳን መቆጣጠር አትችልም። ከመድከሟ የተነሳ የምታወጣው ድምጽ የጣር ድምጽ ነበረ። ያ ሁሉ ሆኖ ከዛ ተረፈች ያልናት ሰው እንደገና ሆስፒታል ውስጥ ራሷን ገደለች ሲባል እንግዲህ በጣም የሚገርም ነው። ምናልባት በዛን ሰዓት ይዘዋት በሚሄዱ ጊዜ ቪዲዮውን ያያችሁ አይታችኋል። ቪዲዮውን ማየት ድል ያላጋጠማችሁ በአዲስ ድምጽ ሬዲዮ ድምጹን ለማሰማት ሞክረናል። አንድ ደቂቃ ምናምን ነው የምትፈጀው። በጣም ጥቂት ነው ድምጿ የሚሰማው። እንዲህ ነበር የመጨረሻ ድምጿ፣ ይሄን ይመስል ነበር። መሬት ላይ ተኝታ ነው የምትናገረው። ይሄን ላዩ ላይ ይረግጧታል። ወጥተው ይወስዷታል። ወይኔ ነው የምትለው። ምንም መናገር እንኳን አትችልም። መሬት ላይ ጣሏት። እንደገና አንስተው በጉልበት እያስገቧት ነው መኪና ውስጥ። አልሄድም ነው ያለችው። አልሄድም። እንደገና መሬት ላይ ጣሏት። አልገባም አልገባም አልሄድም አልገባም አልሄድም ነበር የመጨረሻ ድምጿ። አልገባም አልሄድም፣ በግድ የምታወጣው ድምጽ። ይሄን እንኳን የመናገር አቅም ኃይል ማልነበራት። የተወሰኑ ሰዎች እዚህ ዋሽንግተን ዲሲ ውስጥ በሊባኖስ ኤምባሲ ተገኝተን ጥያቄ አቅርበን ነበር። ጥያቄያችንም የኤምባሲው ተወካይም ይሄን የመሰለ ነገር ተናግረው ነበር። giving us this opportunity to listen to our issues, and we also would like to thank the Lebanese government for taking the primary action of announcing that what happened to the Ethiopian girl is unlawful and inhuman, and we also would like to thank you for primarily arresting the person. But we just heard that the guy who was responsible for this action is released, the Daily Star just reported. And today we are here to present two demands, and my colleague Fana on behalf of the Ethiopian women would present the demands. Thank you, Mr. Ambassador. Fana, you can... We just wanted to know what is the next procedure for the gentleman that is in question right now, if you can tell us a little bit. If you, first of all, I'll convey my our condolences to what happened. We strongly condemn the tragic event that has happened to your fellow citizen, Ms. Alem Deshasa. What happened is unacceptable by all human rights standards. We can assure you that the Lebanese government is fully and strongly committed to take all the necessary steps and measures to hold accountable the offenders and to prevent any kind of human rights abuse. Okay, I will convey to our government your demands, your concerns, and we thank you for your expression, and we solidarize with you. Okay, thank you very much. Can you spell your first and last name for me, please? My name? Yes. Frangie, Tony Frangie, FRANGIE. ቶኒ ፍሬንጅ ይባላሉ። የኤምባሲው ተወካይ ናቸው። እንግዲህ ይሄ ነው የሆነው። በዛን ሰዓት የሚገርማችሁ ሰውየውም ተለቋል። እንግዲህ እሷም በአንሶላ ራሷን ሰቅላ ገደለች ነው። ይሄ እውነት ይሆናል? እንዴት ነው እውነት የሚሆነው? እውነት ሊሆን የሚችለው ስች ሰው በኃይል ተጠልፋ ልትሄድ ነው የተሞከረው? ሪፖርት ተደርጎ በፖሊስ ክትትል ነው ሰውየው የተያዘው። እሷ ወደ ሆስፒታል ተወሰደች። እንግዲህ የተደረሰባት ነገር ምን እንደሆነ ለማጣራት እኔ ፖሊስ ሰው አይደለሁም፣ ምርመራ እንዴት እንደሆነ አላውቅም። ግን ስገምት እቺ ሰው በጉዳዩ ላይ ዋናዋ ዊትነስ እሷ ትመስለኛለች። ስለዚህ ኬዙን ይሄን ኬዝ እንኳን ለመቀጠል የሚፈልግ የህግ ሰው ቢኖር ለዚች ሰው ጥበቃ ከሆስፒታሉ መደረግ ነበረበት። ይሄ ይመጣል ተብሎ ሳይሆን ህጉ ያዝ ይመስለኛል። እና እዛ ያለን ደግሞ ኢምባሲ የሚባል ጉዳለን አትሊስት ካሁን የደረሰብን በጣም የሚያዋርድ ነገር የበለጠ የሚያስከፋ ነገር ሊመጣ ይችላል። ና እስኪ ሰው እንኳን እናቁምላት፣ የምትበላው የምትጠጣው እንደው እንደ ሰው እንኳን የሚያስታክማት አንድ ሰው ጸሐፊያችን ወይ ተላላኪያችን አላቸው። ጸሐፊ ተላላኪ ይዘው ነው የሚሄዱት ነው። አንድ ሰው ወክለው እንኳን አትሊስት የሚጠይቃት የሚያስታምማት እንደ ሰው እንኳን አንድ ነገር እንዴት አለ? እንዴት ነው ራሷን ገደለች የሚለው እውነት እንኳን ቢሆን ራሷን ለመግደል የሚያስችላት ሁኔታ እንዴት ተመቻቸ? ለምን ግምት ውስጥ አልገባም? ይቺ ሰው ምስክር ነች እና ነገ በእሷ ላይ አደጋም ሊደርስ ይችላል የሚለው እኔ መቼም ሌሎች አቃቢ ህጎች ምኖች የምርመራ ሰዎች ፖሊሶች ዳኞች ነው የበለጠ ከኔ ያውቃሉ። ስገምት ግን ይቺ ሰው በዛን ሰዓት ከህግ አንጻርም ቢሆን ጥበቃ ያስፈልጋት ነበር። ለምርመራው መደምደሚያ መቋጫ የእሷ ንግግር ነው። ይሄ ሁሉ አልሆነም። እዛ ደግሞ የተደበደበችው ኢትዮጵያ ኤምባሲ በር ላይ ነው። በነገራችን ላይ ይህንን በተመለከተ ሜሮን የተሰኘች በስደት የምትኖር እህታችን ከግብጽ አገር ሁኔታው ቆጭቷት በጣም አቃጥሏት ጽፋ በራሷ ድምፅ አንብባ የላከችልኝ ግጥም ይሄን ይመስላል። እችም ገጣሚ ስደተኛ ነች፣ በስደት ነው የምትኖር። ስደተኛዋ ለስደተኛዋ ሟች እህቷ እንዲህ ብላ ገጥማለች። ገደሏት። የስደተኞችን እንባ አብሳለሁ ያለ ባንዲራ ከበሩ የሰቀለ አንድ ጽሕፈት ቤት ነበርና የአንዲት እህቴ እግር ወደ ደጇ ቀና። ብሶቷን አርግዛ ከበሩ ደረሰች። አጥሩን ተደግፋ ከባንዲራዋ ስር በግብ ተረገጠች። አልሄድም አልሄድም አልሄድም እንዳለች ውስጧ እንደ ቆሰለ እህቴ ሄዳለች። ይሰማኛል ድምጿ ከጣር ያልተለየ ተማጽኖ ስቃይዋ። ይሰማኛል ድምጻቸው የያዟት አውሬዎች በደቦ ያፈኗት የተሳለቁባት እነዚያ ጨካኞች። አልጠፋም ከዓይኖቼ የታጠፈው እግሯ የተሰባበረው። የሚያደማው ነገር ይህ ሁሉ የሆነው ባንዲራዋ ስር ነው። ከአደባባይ አይተን ወገን እንደሌላት ተረግጣ ታፍና ያለ ፍላጎቷ ጸጉሯ እየተነጨ ስትሄድ ተጭና የሰሩትን ሰርተው እግዜርን ሳይፈሩ ውሸት ሸከፉና ራስዋን አጠፋች ብለው ተናገሩ። የለም የለም፣ እህቴ ራስዋን አላጠፋችም። ዓለም በእጆቹ አልሞተችም። አይናችን እያየ ነው የሞተች። ቃል ማውጣት አቅቷት በታጠፈ አንጀቷ አድኑኝ እያለች። እህቴ የሞተችው በአውሬዎች ብረት ታጥራ በማን አለብኝ ባዮች በደቡ ተወግራ። እህቴ የሞተችው አድኝኝ እያለች ማቃ ተንገላታ ደርሶ የሚያድናት አንድ ያገር ልጃታ። እህቴ የሞተችው እንዲሆነ ሳለ ራስዋን አጠፋች አትበሉን፣ ስም እንዳልን ስም በሉን። ግና እኛ ብንልም ዝም የፈጠረን አምላክ ይታገሳል እንጂ እያየ ዝም አይልም። እውነቱን እያወቃችሁ ዝም ጭጭ ያላችሁ እጃችሁን ለእጃችሁ በእንባዋ ይክፈላችሁ። አንቺ ታለም በመረቀዘው ልብሽ ያልመረቀዘ የለም። ፍጹም አንረሳሽም እኛ ወገኖችሽ፣ እንጸልያለን ለነፍስሽ። ነፍስ ይማር እህታችን፣ የማረሳሽ ሰቀቀናችን። ከእህትሽ ሜሮን አባተ ፍጹም ለማትረሽኝ እህቴ አለም ደቻሳ። ሰው የሌላቸው እህቶቻችን እንዲህ እርስ በርስ ይተዛዘኑ እንጂ የሚደርስ የሚደርስላቸው ሚኖር አይመስለኝም። እንዲሁ አንዳቸው አንዳቸውን አይዞሽ እያሉ ከአንቺ እኔ እሻላለሁ እየተባባሉ እነሱ ሴቶቹ እየተረዳዱ ደህና ቀን እስኪመጣ እንዳለችው እግዚአብሔርን ይለምናሉ። ሰውማ የላቸውም፣ ሰውም የለም። መጀመሪያ ቻቸውን እንደተፈጠሩ ከሰው እንዳልተወለዱ አገር እንደሌላቸው ብዙ የሚዘመርለት 3000 ዓመት 4000 6000 ዓመት የጀግና የአርበኛ የኃይለኛ የማይደፈር የማይነካ ተከብሮ ያስከበረ የሰውን ማይነካ የእሱን ማይሰጥ ማዕት የሚባልለት የሁሉ ወገን የት እንዳለ አይታወቅ። እነሱ ይረዳሉ። ያው በስደትም ሆነው እነሱ ይረዳሉ። ሌላ ምንም የሆን ነገር የለም። ምን እንደምንጠብቅ አላቅም። ማን እንደሆነ የሚወቀሰውም አላቅም። የሁላችን እጣት ወደፊት ነው። ወደ ራስ አልዞረም። እንዴት እንደሚሆን ነኝ እንጃ። ለማንኛውም አድማጮች ይሄን ይመስላል። እናንተስ ምን ልትሉ ትፈልጋላችሁ? ምን ልትናገሩ ታስባላችሁ? በእጄ ስልክ የተወሰናችሁትን ላስተናግድ እችላለሁ። 2404724439 ነው። እድል የደረሳችሁን ነው ማስተናግደው። አንድ መስመር ብቻ ስላላት በተረፈ በስልክ ብታዳምጡና እጃችሁን ብታወጡ በስልክ ብዙዎቻችሁን ማስተናገድ ስለምችል የስልክ ማዳመጫው 7124323920 ነው። አክሰስ ቁጥሩ 85426 ፓውንድ ነው። በዛ ልታገኝ ይችላላችሁ። እስኪ በእጄ እድል የደረሳችሁን ላቅርብ። ጤና ይስጥልኝ አድማጭ፣ ይሰማዎታል? አሁን በእጄ የደወሉ 571201 ይሰማዎታል አድማጭ? ይሰማኛል። ይቀጥሉ። ሬዲዮውን ይዝጉትና ይቀጥሉ። እኔ ምንም ቃል የለኝም። ምን አዚም እንደተደረገብን፣ ምን አዚም አደረጉብን። ለእነሱ ማዘን መጮሁ ቀርቶ እዛች ሰላማዊ ሰልፍ ጋር ልንወጣ አልቻለም። እኔ ምን እንደነካን አላቅም፣ ምን እንደሆነን አላቅም። እና እኔ ምንም ቃል የለኝም። እስኪ እያንዳንዳችን የእኛ ልጅ ናት ብለን የእኛ እህት ናት ብለን እንደው ይቅር ኢትዮጵያዊነት፣ በቃ ኢትዮጵያዊነትማ ይቅር፣ እንደዛ እንኳን ብለን እስኪ ምን አለ እናስብ እስኪ። እና እኔ ምንም በቃ የውርደታችን መጨረሻ የውርደታችን ተዋረድን። ምንድን ነው መጨረሻችን? ምንድን ነው ምን ሆነው? አሁንም እኛ እኔ በጣም ይገርመኛል። አንዳንድ ሰው እንትን እንኳን አስተያየት እንኳን ሲሰጥ ቪኦኤ ነጻነት ይመጣል፣ በፍርዱ አወቀለኝ ነጻነት ይመጣል እያለ ይሰጣል። ለምን እንደምንፈራ አላውቅም። ምንድን ነው የሚያስፈራን? የት ስንት አመት ልንኖር ነው እንዴ? ምንድን ነው ምን ለምን እንፈራለን? እኔ እጅግ ያሳዝናል። እና በእውነት ነው ምለው አበበ እኔ አስተያየት የሚሄው ነው በቃ ሌላ ምንም አልነገርም እግዚአብሔር ይስጥልኝ አመሰግናለሁ እስኪ በስልክ የምታዳምጡ አድማጮችንም እድል ለመስጠት 240374 240374 ጤና ይስጥልኝ አድማጭ ይሰማዎታል ያ ይሰማኛል አበበ ይቀጥሉ የኔ መቤት እንደምን አላችሁ አለም ራሷን አልገደለችም ምክንያቱም ብዙ ነገር ስላለ ልጅቷ ሆድ ውስጥ ምክንያቱም ለዓለም ታጋልጠናለች ብለው ነው ልጅቷን የገደሏት እሷ በፍጹም ራሷን አላጠፋችም የሚያሳዝነው ግን ኢትዮጵያ ውስጥ አሁን ትላንትና በኤፍኤም ላይ ስሰማ በሸገር ሬዲዮ ኤጀንሲ እያሉ ያስተዋውቃሉ ልጆቹን እንዲወጡ ይገፋፋቸዋል ይሄንን ምንድን ነው ማድረግ ያለብን እኛ በአሁን ሰዓት አመሰግናለሁ በጣም በጣም አመሰግናለሁ ጥሩ ጥያቄ ያነሱት ጠይቀን ነበር ይሄ እንዲያውም ምናልባት በአልጀዚራም አይታችሁ ከሆነ ወደኋላ ይሄንን ጥያቄ እኔ ለመለስ ሞክራለሁ እስኪ መጀመሪያ ለእናንተ ድልስት በስልክ የደወሉ አድማጭ አሉ ጤና ይስጥልኝ አድማጭ ይስማውታል 202 ስልክ የሆነ 202631 ጤና ይስጥልኝ አድማጭ ይስማውታል ጤና ይስጥልኝ ከማኛ ናበበ እንደምን አለ ጤና ይስጥልኝ ሬዲዮውን ይዝጉትና ይናገሩ በጣም የሚያሳዝን ታሪክ ነው እየሰማን ያለ ነው እኔ እውነት በልቤ በጣም እየተቃጠልኩ ነው በአሁን ሰዓት ያለሁትና አይ ዶንት ኖ ምን አይነት ነገር እያደረጋችሁ ነው እናንተ ማለት እኛ እዚህ ያለ ነው አንድ ነገር ማድረግ ሆብሎ የተነስተን አንድ ነገር ምታደርግ ምናደርግበትን ነገሮችን ማስተካከል ነው አለቀ መቼም እንግዜን ፈርተን አንኖርም የሚያስፈልገው ነገር ካለ ጥሩ ነበረ በአንድ ወቅት የነበረው እንቅስቃሴ ደስ ይል ነበር እዚህ በነበረ በቅንጅ ሰዓት የዛን አይነት ስብሰባ ዋይት ሀውስ አካባቢ ወረቨር ሲ ብቻ ምን ማድረግ የምንችለውንና ይህ እንደዚህ አይነት ነገሮችን ብሎክ እያደረግ ማስቀረት ያለብን ወንድነት ልናሳ ያለቀ የፈለገው ነገር ይምጣ የሚያስፈልግብን ነገሮች ሁሉ ልንል ይህን ነው መለው የኔ በውስጤ እየተቃጠልኩ ነው ስንት ስንቻችናለ አመሰግናለሁ በጣም አመሰግናለሁ በስልክ ያዳምጡ አድማጬ 704-605 ጤና ይስጥልኝ አድማጭ ይሰማዎታል ሄሎ 704-605 ጤና ይስጥልኝ አድማጭ በስልክ የሚያዳምጡ ይሰማዎታል ወደ ሌላ አድማጭ እሄዳለሁ በእጄ መደወል የምትፈልጉ 240-472-4439 ነው 402-202-402-202 ጤና ይስጥልኝ አድማጭ ይሰማዎታል ሄሎ 402-202 ይሰማዎታል አድማጭ ኦኬ እንግዲህ በእጄ የደወሉትን አድማጭ ላቅርብ 703-944 703-944 ጤና ይስጥልኝ አድማጭ ይሰማዎታል 703-944 አዎ ይሰማኛል ይቀጥሉ እሺ እኔ መቤት አሁን ይህን ነገር በመጨረስ በፍርድ ቤትም ሆነ በእንትን ለማድረግ ነው ስትሬዳን ለማድረግ ብር ያስፈልጋል እና መርዳት የምንችልበት ቦታ ሄደ መርዳት የምንችልበትን መንገድ ብትነግረን ለጊዜው የዛ አይነት ነገር ለመስራት የታሰበ ማቀው ነገር የለም እንግዲህ ወደፊት እየተዘጋጀ ነገር ካለ አዘጋጆች ቀርበው መናገር ይችላሉ ይሄንን የሚያዘጋጁ ኃይሎች ካሉ ግን አንድ ቀደም የተነሳ ጥያቄ አለ የሚገርማችሁ ኢትዮጵያን ኤጀንሲ የተባሉት ከሀገር እስኪወጡ ድረስ ያው የመንግስት ፈቃድ አግኝተው ሰዎች መውጣታቸው እንጂ የሚፈልግ ከወጡ በኋላ ያለው ክትትል ኤምባሲው ነው ኤጀንሲው የሰጠውን ኮንትራክት እነዚህ ሰዎች ይዘው አገር የሚሄዱበት አገር ይደርሳሉ የሚያሰራቸው ሰው ይረከባቸዋል ከዛ የሆነ ሌላ ፎርም ይሞላል ይሄም ነግራችሁ እንግዲህ በፊሊፒንስ ሀገር የሚመጡ ፊሊፒናዎች የሚደረግላቸው ነው ገና ከአውሮፕላን ሲወርዱ ጀምሮ የሀገራቸው መንግስት ማን እንደወሰዳቸው ያያል የሚያስሞላው ፎርም አለ የት እንደሚኖሩ ቫሪፋይ ያደርጋል የመጣው ዶክመንት ሁሉ ትክክል መሆኑን ከዛ የሚፈልጉትን ኮምፕሌን የሚያደርጉበት መጥተው የሚናገሩበት አክሰስ ሁሉ አለ በተወሰነ ደረጃ ሁሉ ይጎበኛሉ በዚህ መልክ ነው የሚሰሩት የሌላ ሀገሮች የኛ ከሀገር ከወጡ በኋላ ማን አውቋቸው መጀመሪያ ማን አውቋቸው ኢቭን አገር ውስጥ እንኳን የሄዱበት ሁኔታ እንዴ? አሁን ያለም ደቻሳ እንዴት ነው የወጣችሁ? በኤጀንሲ ወጣ ከሆነ ኤኒባዲ በኤጀንሲ ወጣ ሰው እንዴት ነው የወጣው ተብሎ ኢትዮጵያ ውስጥ ሄዶ ቢፈለግ እንደገና አሁን ፈጥረው ያቀርቡት እንደሆነ ነው እንጂ ዋንስ ሰውየው ከወጣ ወይም ሴትዮዋ ከወጣች በኋላ አለቀ። ያ ፋይል ገቨርንመንቱም ራሱ ፋይል አድርጎ ማስቀመጡን እግዚአብሔር ይወቀው። ያ ፋይል ደግሞ ከኢትዮጵያ ኤምባሲ ከሚባሉት ሀገሮች ጋር ግንኙነቱ እንዴት ራሱን የቻለ ትልቅ ስራ። ይህ እኮ ለዜጋው የሚቆጭ ሲኖር ነው። ቅድም እኮ ተናግሬ ያለሁ ብትሰሙኝ ኖሮ እውነት እኔ ያልኩትን ስሙ ማለቴ ሳይሆን፣ ስንወጣ ደስታው ነው፣ እዳ ቀለለ ነው። ሄደን ከሞትን የራሳችን ጉዳይ፣ ከተረፍን ደግሞ ገንዘብ እንረዳለን፣ ወይ ቦንድ እናደርጋለን፣ ቤት እንሰራለን፣ መጠን እንዝናናለን፣ ሞር ገንዘብ እንሰጣለን። ይሄ ነው የተፈለገው፣ በቃ ሌላ ነገር የለም። ግን ይሄን ለማስቆም የተነሳው ጥያቄ እስኪ ባካችሁ እንሰባሰብ፣ ያለፈውን ይቅር እንባባል፣ መሪዎች መጥፎ ስራ ሰርተዋል፣ ድርጅቶች አልተሳካላቸውም፣ ግን አገራችንን ተዋት እንዴ? ጥቂት ሰዎች ከአቅማቸው በላይ የሆነ ኢጎ ወጥሯቸው እርስ በርስ ተጣልተው ቢበትኑን ኢትዮጵያን ለእነሱ ብለን እንተዋት? ሁላችንም እኮ መተው እንችል ነበር። እንደዛ እኮ አይደለም። ድርጅቶች ደግሞ እነሱ ብቻ ኢትዮጵያን ኢትዮጵያ ሊያረጓት አልተፈጠሩም። ድርጅት ቢሆን ከኛ ውስጥ የወጡ ሰዎች የፈጠሩት እኮ ነው። እሱ ስለ ደከመ ምክንያት አድርገን እንዴት እንቀራለን? እስኪ አንድ ብለን እንጀምር፣ በቃን እንበል። እኔ ለኢትዮጵያ ስል እስካሁን የሆነውን ይቅር አድርጌ ይቅር ብዬ በተጀመረው ቦታ ሁሉ ገብቼ ያቅሜን እረዳለሁ። በሉ እስቲ እስኪ ውጡ፣ ግድ የለም ከእናንተ ይቅር። መሪም እኮ ከእናንተ ነው የሚወለደው እንዴ? ምንድን ነው እነዛ እየተባሉ ጣት የሚጠቆሙባቸው ሰዎች ሰሩ፣ የሞከሩትን የቻሉትን አደረጉ፣ ከአቅማቸው በላይ የእውቀትም ጉዳይ ሆነ ወደቁ፣ ተነሱ፣ አለቀ የነሱ ጉዳይ። ሌሎቻችን ታዲያ በቃ እንቶ እና ምክንያቱ ቢያበሳጨንም እባካችሁ ይቅር እንበልና ያለፈውን አሁን እንደ አዲስ በየድርጅቱ ግቡ። እድራችሁንም ቢሆን አንድ ሶስት አራት እድር እያጋጫችሁ አንድ ላይ አርጋችሁ አንድ ነገር የሚሰራ ነገር አድርጉት። ኢትስ ጀስት ዝም ብለን የምናየው ነገር አይደለም፣ በለቅሶ የምንወጣው ነገር አይደለም። እና ጥረት ብናደርግ ጥሩ ነው ነው የምለው። 2404724439 ነው የእጀ ስልክ። 703944 አድማጭ ይሰማሁታል፣ ይቀጥሉ። ጤና ይስልኝ ወንድሜ አበበ። የእህታችን ጉዳይ ለዓለም ስለተጋለጠ እንጂ በውጭ ሀገር በመካከለኛው ምስራቅ የሚሰሩ እህቶቻችን ከዚህ የበለጠ ይቺ እህታችን ሞታለች። ሞቷ ቀላል አይደለም፣ የሰው ህይወት ነው። የተከበረ የተከበረች እህታችን ህይወት ነው ያለፈው፣ ቀላል አይደለም። ነገር ግን በመካከለኛው ምስራቅ የሚሰሩ እህቶቻችን ከዚህ የበለጠ ውርደት ህይወት ውስጥ ነው የሚኖሩት። ይሄ ለማንም ግልጽ ነው። ይሄ ውርደታችን ግን የመጣው የእኛ መንግስት ተብሎ በተቀመጠው ኃይል ነው። እነሱን ወደ ውጭ በመላክ ገንዘብ የሚሰሩት የዚሁ የወያኔ ድርጅት አባላት ናቸው። ይሄ ድርጅት መንግስት ሳይሆን የወንጀል ድርጅት ነው እየተባለ ብዙ ጊዜ ይነገራል። የወንጀል ድርጅት ነው፣ ግልጽ ነው። ሁላችንም ይሄንን እንዴት ነው የምናስወግደው የሚል ጥያቄ ነው መጠየቅ ያለብን። ግልጽ ነው። ምንድን ነው ነገሩ? አሁን ጥያቄው ያለው የኢትዮጵያ የጦር ኃይል ነኝ ብሎ በተቀመጠው ኃይል ላይ ነው። ይሄም ምንድን ነው? ኤርትራ ሄዶ ተዋጋ ተብሏል ሰሞኑ። ጋምቤላ ደግሞ አኛ ከወገኖቻችንን ለመውጋት አንድ ክፍለ ጦር ሄዷል። ይሄ ጦር ጋምቤላ ያሉ ወገኖቻችንን ለመውጋት ሲሄድ መጠየቅ ያለበት ነገር አኟኮች ምንድን ነው የጠየቁት? የኢትዮጵያ መሬት ለኢትዮጵያውያን ለእኛ እንጂ ለባዕድ መሰጠት የለበትም ነው እያሉ ያሉት። ተሰደው 50,000 ኬንያ ገብተዋል። ተሰደው የዛሬ 8 ዓመት ወደ 20,000 40,000 የሚሆን ሱዳን ውስጥ ተሰደው ይኖራሉ። እነኚህ ወገኖቻችን እየጠየቁ ያሉት ነገር የኢትዮጵያውያን መሬት ለኢትዮጵያውያን እንጂ ለባዕድ መሰጠት የለበትም እያሉ ነው። የጦር ኃይሉ ከማን ጋር ነው የወገነው? በጣም ጥሩ በጣም ጥሩ ሀሳብ ነው። ይህንንም ማንሳት አለብን፣ በየሰልፉ ይህንንም መጠየቅ አለብን። እስኪ በስልክ ከደወላችሁ የመጀመሪያው አድማጬ ይሰማውታል፣ ይቀጥሉ። በእጀ ስልክ የደወሉ ፍቃዱ እባላለሁ። አመሰግናለሁ። በጣም በጣም ነርቨስ ሆኛለሁ፣ በጣም ተቃጥያለሁ። እና የዓለም ነገር በጣም ያሳዝናል። እኛ እዚህ ያለን ኢትዮጵያኖች በጣም ተኝተናል፣ በጣም ሞተናል። መተኛት አትሊስት እንነሳለን የሆነ ቀን። ግን አሁን ተኝተናል አይደለም የቀራ ነው፣ ሞተናል ማለት እችላለሁ። ፖለቲካውን እንትን ፖለቲካውን ትተን እንደዚህ አይነት ነገር እንኳን ሲመጣ በእህቶቻችን ላይ አረብ ኤምባሲው ለመጮ ሰልፍ እንጠራ በግድ ተገፍተን 20 ሰው ወይ 40 ሰው 50 ሰው ነው የምንገኘው። ግን ስናስተዋውቅ ራሳችንን ኢትዮጵያ ኮሚኒቲ እዚ 200 ሺህ ከ100 ሺህ በላይ አለን እንላለን። ራሴን ጨምሬ በጣም ነው ማፍረው እና ህዝቡ ወይ ኢትዮጵያዊ ወይ እዚህ ሆነን አሁን እንትን አንበል ሰልፍ ውጡ ሲባል እንውጣ እስቲ ሄደን አረብ ኤምባሲ የትኛውን ቦታ ላይ ሞታ ምናሰማ ካለ እናሰማ ዝም ብለን አንተኛ። በመጨረሻ በጣም ነርቨስ ስለሆንኩ ለዓለም እግዚአብሔር ነፍሷን በሰማይ ያፋጥ ነው ብለው እና ኢትዮጵያዊ እዚህ ሀገር ተደላድለን ተቀምጠን እዚህ ሀገር ሌክዥሪ መኪና እየነዳን እዚህ ሀገር ሌክዥሪ ቤት እየኖርን ኖርን አንበል ሞተናልና እስቲ አንድ ነገር እንፍጠር ነው ብለው። አመሰግናለሁ። በጣም አመሰግናለሁ። ሁለተኛው አድማጭ ይቀጥሉ። በስልክ የደወሉ ስልኮት ልክ አይደለም የሚሰማው። ሄሎ ሄሎ። አሁን ይሰማል። አሁን ይቀጥሉ። ሄሎ ይሰማል። አሁን ይሰማል። እሺ እሺ። አመሰግናለሁ። ይቅርታ እንደ ሌሎቹ ወንድሞቼና ስታለቅስ እንደነበረችው እቴ የዚች እቴ ዓለም ጉዳይ በጣም ነው ያሳዝነኝ። ሌሎች ሰጀሽኖችም ተሰጥተዋል። ነገር ግን አንድ ምሳሌ ማቅረብ ፈልጋለሁ። ግን ይህን ምሳሌ ሳቀርብ የተሻልን ሰዎች ነን ለማለት ወይንም ደግሞ የእኛ ሃይማኖት የተሻለን ለማለት መስሎ እንዳይታይና ሌላ ትርጉም እንዳይሰጠው ጠነቀቃለሁኝ እና ሰዎች ይህን እንዲገነዘቡልኝ ነው። ምንድን ነው የእኔ ቤተ ክርስቲያን የምሄድበት ቤተ ክርስቲያን በሊባኖስ ውስጥ ከዚህ በፊት ከአንድ ከሁለት ሶስት አመት በፊት ይሰቃዩ የነበሩ እህቶችን አሰባስቦ ቤት ተከራይቶ በአንድነት ተሰብስበው ያ ቤተ የተሰበሰቡበት ቦታ እንደ ቤተ ክርስቲያን ሆኖ ወንድሞቻቸው ሌሎች እህቶቻቸው ሲመጡ ተቀብለው ሬጅስተር አድርገው ተጠሪ ሆነው ጥሩ አይነት ድርጊቶችን እያደረጉ ነው ያሉት እና ሌሎችም ቤተ ክርስቲያኖችና እንዲሁም የወንድሞቻችን የሙስሊሞች መስጊዶች ካሉ ከሌሉም ደግሞ ከዚህ እንደ ተጠሪ ሆኖ እንደ ድርጅት እዛ ማድረግ ይቻላል። ሁልጊዜ ከመንግስት መጠበቅ የለብንም። ያለው መንግስት ሪፕሬዘንት አያደርገንም፣ ስደተኞች የቆመ አይደለም እያልን ብዙ ጊዜ እንናገራለን። እኔ ፖለቲከኛ ለመሆን ፈልጌ አይደለም። ያንን ማለቱ ግን ጠቃሚ አይደለም። ነገር ግን ራሳችን ያሉ እዚህ ሀገር ያሉ ኢንስቲትዩቶች ሊያደራጁንና አስፈላጊን እርዳታ እያደረግን እነሱ እዛ ያቋቋሙት ቤተ ክርስቲያን ኦርቶዶክስም ሊሆን ይችላል ፕሮቴስታንትም ሊሆን ይችላል እኛ እንደምናደርገው ማለት ነው መስጊዶችም ሊሆኑ ይችላሉ እነኛ ተጠሪ ሆነው ሰዎቹ ሲሄዱ ለስራ ሬጅስተርድ አድርገው በቅርቡ ሊከታተሏቸው የሚችሉ ሲከፋቸው ሊሸሹበት የሚችሉ ሊስከፋቸው ሊደውሉበት የሚችሉ አነስተኛ ኢንስቲትዩት ማቋቋም ይቻላል። በጣም ጥሩ። ያንን በዛ ላይ ወንድሜ አበበ ብዙ ነገር ስለምትሰራ በዛ ላይ ትኩረት ቢደረግ። አሁን እንደው ቡራ ከረዩ ማለት ነው። ይቅርታ ቋንቋዬ ትንሽ ትክክል ነው ትክክል ነው። በጣም ጥሩ። ዝም ብለን መናገራችን እና ማለፉ ጠቃሚ አይደለም እና ይሄን ቢደረግ መልካም ነው እና አመሰግናለሁ። ጌታ እግዚአብሔር ይባርክ። በጣም ጥሩ ነው። እስቲ ሶስተኛው አድማጭ ይቀጥሉ። ሄሎ አቤት። አርሶ ነው ትቀጥሉ። የሆነ ነገር ሰምተን ነበር ባለፈው ፓርላማ ላይ ሲያቀርቡ ጠቅላይ ሚኒስትሩ የኛ መንግስት መስማት የተሳነው አይደለም ሲሉ ነበር እና እንዴት ነው ይሄንስ እንዴት አልሰማችሁም ብለን እንጠይቀልኝ ነው። መስማት አልተሳነው መንግስት ከሆነ በሊቢያ የሽለ የሆነውን አይተናል። በተደጋጋሚ እንደዚህ የሆነ ነው ሴቶች ቤታችን ላይ ያለው እንግዲህ በየሚዲያ ሁሉ የሚነገረው ሰሞኑን ይሄን ይህንንስ ምን ያህል አስቸጋሪ ነው? አትሊስት ወደ ውጭ የሚወጡ ሴቶቻችን እንደዚህ አትሊስት ኤጀንሲዎቹ እንኳን ሬጅስተርድ አድርገው ኖቲፋይ እንዲያደርጉ ቢደረግ ለኢሚግሬሽን ምን ያህል ይከብዳል? በጣም ጊዜው ነው እንሰማለን። የተለያየ አይነት እንትን ይወጣል፣ የተለያየ አይነት ህግ ያወጣል። ጋዜጠኛ ሲያሳድዱ ምን ሲል ለዚህ ትንሽ ለሆነ ነገር ለምንድን ነው ትኩረት የማንሰጠው? መንግስት መጀመሪያ ለዜጋ ነው ቅድሚያ ያለ መስጠት ያለበት። በጣም ጥሩ። እስቲ አራተኛው አድማጬ ይሰማታል? ሄሎ ይሰማኛል። ጤና አስተልኝ። እንደምን አለ ሀቤ? ጤና አስተልኝ። እኔ የምለው አንድ ነገር አለ። ይሄንን ሁኔታ እኔ በተለያየ ሚዲያ ማሰራጫ ከመጀመሪያው ጊዜ ተከታትሬያለሁ። በኤቪኤ በኢሳት በዶች በተለያየ ነገር እና ከመጀመሪያው ጀምረን ስንመለከተው ሳይንስ ምን እንደሆነ እዩ ተመልከቱ። በመጀመሪያ ደረጃ እቺ ልጅ ከመጎቷፋና ከመረገጧ በፊት ራስም ሰውየው እንደተናገሩት ሰውየው ገብቶ እርዳታ ፈልጋለሁኝ እቺ ልጅ ታማለች ብሎ ነግሮናል። አይ አኪም ቤት መውሰድ አለብህ ዲፖርት ከማድረግ በፊት ብዬ አልኩትና ወጣ። ከዛ በኋላ ጎተታትና መንገድ ላይ እንደዛ አይነት ነገር ተፈጠረ የሚል ነገር ተናግረዋል። እና እነዛ ሰዎች ሲወጡ ተከትለው እንኳን ለምንድን ነው እንደዚህ የምታደርጉት ብለው አልጠየቁም። የመጀመሪያው ነገር። ሁለተኛው ነገር ይሄ ሁሉ አለፈ ስህተት ነው ተባለ። እቺ ልጅ ሐኪም ቤት ገባች። የአእምሮ ሕክምና የሚደረግበት ሐኪም ቤት ውስጥ ብዙ ጊዜ ሆስፒታል ሲሰራ ምን አይነት እንደሆነ እናውቀዋለን። መስኮት እንኳን የረባ መስኮት የለውም። አንሶላ እንዴት አድርጋ አንገቷን ምን ላይ ፈቀለችው? ኮርኒስ ነው። ይሄ ሁሉ ጥያቄ የሚያስነሳ ነው። ይሄንን እንኳን የተቀበሉ ሰው አይደሉም። ምንድን ነው ያሉት? ራሷን አንቃት ሞታለች ብለው አምኖ ተቀብለዋል። ኢንቨስቲጌት እናደርጋለን ብለው የተናገሩት ነገር እንኳን ምንም ነገር የለም። እና በጣም ጥሩ አድማጮች በዚህ ነገር እሺ፣ አምስተኛው አድማጭ ይሰማዎታል? ይሰማኛል አቤ። እሺ ይቀጥሉ። በጣም የሚያሳዝን ነገር ነው። ይሄ ትልቅ ውርደት መዋረድ ነው። እኔ እውነቴን ነው የምልህ፣ እንደ ኢትዮጵያውያኖች ሶማሊያ የሶማሊያ ዜጋ እንኳን እንደዚህ የሚዋረዱ አይመስለኝም። በየሀገሩ በሊቢያ ሀገር ቢኬድ ውሃ ተፈፈ የፈላ ውሃ ጋዳፊ ቤት ውስጥ መኝታ ቤት የተገኘች የፈላ ውሃ ተደፍቶባት ኢትዮጵያዊ በፑንትላንድ የሚባል የሶማሊያ ውስጥ የሞት ፍርድ ተፈርዶበት እድሜ ለቴዲ 40,000 ብር ደላል አውጥቶ እንትን እንዳደረገው ኢትዮጵያዊ ጥያቄ የሌላቸው በመርከብ ሲጓዙ ሞቱ ሲባል ሁሌ የሚሞቱት በመቶ ምናምን የሚቆጠሩት ኢትዮጵያውያኖች ከግብጽ በግብጽ በኩል ወደ እስራኤል ሲሄዱ በዛ በሲና ውስጥ በጥይት እየተመቱ ኩላሊታቸው እየተወሰደ $40,000 እየተሸጠ እነሱን ሲቀብሯቸው በዚህ በቴሌቪዥን በአልጀዚራም በሲክስቲ ሚኒትም ታይቷል። ኢትዮጵያውያኖች እንዳለ ኩላሊታቸው እየተሸጠ እና ምንድን ነው በጣም ትልቅ ውርደት ነው። ይሄ በጣም የሚያሳዝን ነገር ነው። ራሱን የቻለ እኔ እንደሚመስለኝ ከሆነ ምንም በከይት ከኢትዮጵያ መንግስት መጠበቅ ያለብን አይመስለኝም። ምክንያቱም በውጭ ሀገር ለኢትዮጵያውያን አምባሳደር ሊሆን የሚችል ኢትዮጵያዊ ስብስብ አንድ የሆነ ተቋም ተቋቁሞ በየሀገሩ ያሉትን ኢትዮጵያውያኖች የሆነ እንደዚህ ሲሆኑ እየሄደ የሚጠይቅ አንድ ግሩፕ መቋቋም አለበት። ይህንን ነገር ፖለቲከኛም የሆነ ያልሆነም መደገፍና አንድ ነገር ማድረግ አለብን። እንደዚህ የሚያደርጉ ሰዎች እየሄዱ ብዙ ስራ የሚሰሩ ሰዎች አሉ። እነ ኦባንግ አሉ፣ እነ ፕሮፌሰር አለማለ እነዚህ አይነት ሰዎችን ሰብስበን ለምን አንድ ነገር እንደዚህ እንዲያደርጉልን አናደርግም? ይሄ ትልቅ ውርደት ነው። እነዚህ እንደዚህ አይነት ነገሮችን ለማስቆም እንደነ እሳት የመሰሉ ቴሌቪዥኖች ብንደግፍ፣ እሳት ኔትወርክ ነው፣ ትልቅ ነገር ነው። ኢትዮጵያውያኖችን ማያያዝና ኢትዮጵያውያኖችን ማገናኘት የሚችል ትልቅ ድርጅት ነው። እንደ እሳት አይነቱን እንደ ኤስኤፍኤንኤን የሚባለው እኔ አሁን ኳሱ ከእነሱ የሚገባው ገቢ አንዳንድ ለበጎ አድራጎት ይሰጣሉ። የኢትዮጵያ መንግስት የተቸገረው ያለው ምስራቅ መካከለኛው ምስራቅ እዚህ አይናችን ላይ በሰላም በዲሞክራሲ መብት ባለበት ነጻነት ባለበት ሀገር 1.5 ሚሊዮን ብር አምጥተው የአሜሪካን ዋሽንግተን ህዝብና ሌሎች አፍቃሪ ኢትዮጵያውያኖችን ለማስደሰት የውጭ ዘፋኝ አምጥተው ለማስደሰት ስቱዲዮም ተከራይተዋል። ምንድን ነው የሚሰራው እዚህ? ለምን ነው እኛን የሚያስደስቱን? ለምን ስለ ኢትዮጵያኖች ጋር አይከራከሩ? ለምን ለኢትዮጵያኖች ብዙ ስራ አይሰሩ? በጣም የሚያሳዝን ነው አቤ። እና ምንም ማድረግ አይቻልም። እንደዚህ አይነት ነገር እንደው ህዝቡ አንድ የሆነ ስብሰባ አድርጎ ሰዎች ተሰብስበው ትልልቅ ሰዎችን መርጠን በውጭ ሀገር የሚገኙ ኢትዮጵያውያኖችን እየሄደ እንደዚህ ሊከራከር የሚችል አንድ የሆነ ተቋም ማቋቋም አለብን። በጣም በጣም በጣም አመሰግናለሁ አድማጭ። መቼም የተከበራቸው አድማጮች፣ ዞሮ ዞሮ ሁሉ ነገር ራሳችን ላይ ነው። እንግዲህ ካሁን በኋላ ያለፈውን ትተን ወደፊት እስኪ እኔ ይሄን አደርጋለሁ ብለን እንቁረጥ። በእውነት ነው የምላችሁ፣ ሰልፍ ይዘጋጃል፣ ስብሰባ ይዘጋጃል። የፖለቲካ ድርጅቶች ደከሙ የምትሏቸውም እኮ ምንድን ነው ባለቤቱን ካልናቁ አጥሩን አይነቀንቁ ይባል። ሁሉም እኮ የህዝቡን ዝም ማለት አይቶ ነው። መንግስት የተባለው የሚጨፍርበት ህዝቡ ዝም እንዳለው አውቆ ነው። ፖለቲከኛ የምትሏቸውም ደከሙ የተባለው እውነት ለመናገር የእነሱ ደካማነት እንዳለ ሆኖ የህዝቡ ተሳትፎም ስለቀነሰ ነው። ውስጥ እኮ ብንገባ ጎበዝ፣ ክፉውን እናስወጣለን፣ ደካማውን እንቀይራለን፣ አጭበርባሪውን እናባራለን። ግን 10 ሰዎች ብቻ አንድ ድርጅት ተመርጠው ይሰራሉ ብሎ መጠበቅ ምን ዋጋ አለው? እነዚህ ሰዎች ሲጣሉ ደግሞ ተጣሉ፣ ይኸው በተኑት። ብንኖር እኮ እናስታርቃቸው ነበር። ብንኖር እኮ እዛ ውስጥ አንዱ ላይ እንፈርድበትና ጠንካራው እንዲቀጥል እናደርገው ነበር። የት አለንና? እነሱ ያሉን ነው ምን ሰማ። እነሱ ያሉን ደግሞ የድርጅት ሬዲዮዎች ብዙ አሉ። አንዱ ሬዲዮ ለአንዱ ድርጅት ጥሩ አድርጎ ያወራል። ከድርጅትም ውስጥ ለግማሾቹ የበለጠ ጥሩ አድርጎ ሊናገር ይችላል። ኢትስ ቬሪ ታፍ። ህዝቡ ቢኖር ህዝቡ ቢሳተፍ ይህ ሁሉ አይኖርም። በየቦታው እባካቸው የኢትዮጵያ ስም ሲነሳ የእናንተ ስም ነው። ኢትዮጵያ ማለት አበበ ብለው ማለት ነው። በቃ ኢትዮጵያ ከተባለ ያገባኛል፣ አለሁበት፣ አውል ዱ ኤኒቲንግ። እንደዚህ አይነት ነገር ማሰብ አለብን እንጂ ጥሩ ነው ወይ ያሰበስብ ልግባ ወይ አልግባ ወይ። ይሄ እኮ ልክ እንደ ዳንስ ቤት አለም፣ ጥሩ ዳንስ ቤት ነው ገብቼ ልደንስ፣ እንደዛ አይደለም። ይሄ የእዳ ጉዳይ ነው፣ እዳ ለመክፈል ነው። ስለዚህ እባካችሁ ተግባራዊ ነገር እናርግ፣ እጣታ እንጠነቋቆል። ዋናው እኛ ነን። ማን መጥፎም ተሰራ ይባል እኛ እናርመው ነበር ብንኖር፣ እናስተካክለው ነበር ብንኖር። ለምን ነው ተስፋ ቆርጠን ምን ተወው? 1000 ብር ሰጠን ተበላ፣ 2000 እናርገውና ያኛውን አስወጥተን በሁለተኛው 1000 ብር እንሰራለን ተበላ፣ 3000 እናርገው። ምክንያቱም አላማችን እኮ አልተሳካም። ከሚደርስብን በደል የእነዚህ አመራር ፖለቲካ ድርጅቶች የሚመሩን ሰዎች የእነሱ ብጥብጥ ነው ሞራላችን ነክቶ ትልቁን የሀገራችን ጉዳይ የሚያስተውን እንዴት ይመጣጠናል? እና እባካችሁ እንደው ወገባችሁን ቋጥራችሁ ስለ እነዚህ እህቶቻችን ወንድሞቻችን ስትሉ፣ ይሄ የፖለቲካ ጉዳይ አይደለም። እኔ ይሄኛውን ድርጅት ደግፉ ያኛውን ድርጅት ተው እያልኳችሁ አይደለም። በቃ እንበሉት፣ ህግ በሀገራችን ይከበር፣ መብታችን ይከበር። ማንኛዋ ናት እንደዚህ ሜዳ ላይ እየተጎተተች ለመሄድ አገሯን ጥላ የምትሄድ? ያን የመሰለ ውበት ያላት አገሯ ላይ ተከብራ መኖር ስትችል ቢቸግራት ነው። የማይኖሩበት አገር ቢሆን ነው ለዛ ውርደት ለዚህ ሞት የተዳረገችው። መቼ ልናደርገው ነው? ዛሬ ካላደረግ ነው። እኔ ካላረኩት ማን ሊያረገው ነው? ዛሬ ካልሆነ መቼ ሊሆን ነው? ኢትዮጵያ ውስጥ ካልሆነ የት ሊሆን ነው? እነዚህን ሶስት ነገሮች ማሰብ አለብን። እኔ ካላረኩት ማን ያረገዋል? ዛሬ ካልሆነ መቼ ይደረጋል? ኢትዮጵያ ውስጥ ካልሆነ የት ይደረጋል? እነዚህን ነገሮች መመለስ አለብንና እንደው እባካችሁ ሌትስ ዱ ሳምቲንግ። እኔ 2409997 ጤና ይስጥልኝ አድማጭ፣ ይሰማዎታል? ጤና ይስጥልኝ አጤ፣ በጣም አመሰግናለሁ ድምፅ ስለሰጠኝ። እኔ እንግዲህ እኛ መንግስት አለን የሀገራችን የሚመራ መንግስት አለን ብለን ማውራት እስካላቆም ድረስ ለኢትዮጵያ ሕዝብ ለኢትዮጵያ ለእኛ ለወገኖቻችን መፍትሄ መልስ ይገኛል ብለን ምንም ተስፋ ማድረግ የለብንም። አሁን ሙስሊም ወንድሞቻችን የኢትዮጵያ መንግስት መልስ እንዲሰጣቸው እንደ ስራቸው ፈተው ምን ያህል እየጮሁ እንደሆነ እንሰማለን በተለያየ ጊዜ። ከዚህ በፊት ኢትዮጵያ ውስጥ ብዙ የተለያዩ ጥያቄዎች ተጠይቀው ኢህአዴግ ለ21 አመት ስልጣን ላይ ከወጣ አንድ ቀን የህዝብ መልስ ሰጥቶ አያውቅም፣ መልሶ አያውቅም። ድጋሚ አሁንም ለእሱ መልስ እንዲሰጡ የሙስሊም ወንድሞቻችን ስራ ሲፈቱ እናያለን። ሁለተኛ ተሰደን በስደት ላይ ያለን ብዙ መከራ ሲደርስብን ያው መንግስት እንዲህ አላደረገልን ብለን የምንጮኸው ነገር በጣም ምንም ትርጉም አልባ ነው ብዬ ነው የማስበው። አሁን ሁልጊዜ የኢትዮጵያ ህዝብ ሁልጊዜ የሚያወራው ህዝቡ ድምፁ ማንም ሊሰማው አልቻለም እንጂ እኛ ወደ እኛ አንመለስ፣ እኛ እያስጠቁን ያሉት የእኛ የተቃዋሚ መሪዎች ናቸው። እስቲ እንደዚህ እየተዋረድን ህዝባችን እየተዋረደ አገራችን እየተሸጠች የሁሉ ውርደት እየወረደብን አንስማማ አከለ ተስማማ አከለ አተስማማ ብሎ ልመና ምንድን ነው የሚሰራው? ለምን እነሱ ላይ አንዘምትም እኛ? እኔ የአለም ደቻሳ ቪዲዮ 5 ጊዜ የሚሆን ደጋግሜ ያየሁት በሆነ ማመን አቅቶኝ ሌሊቱ ሙሉ ሳልተኛ ነው ያደርኩት። እና አሁን አልቅሰናል፣ ሁላችንም አልቅሰናል። ገና እያለን እጃችን አጣጥፈን ቁጭ ብለን አገራችን ድፍን ኢትዮጵያ ሽጦልን ቁጭ ብለን እዚህ እናለቅሳለን እኛ? ለምንድን ነው ማይስማሙትና አንድ የሆነ ጠንካራ መንግስት ማይፈጥሩበት ምክንያት? ሰሞኑ ዶክተር ፍሳይ ሰጤ ቆንጆ ሀሳብ ይዞ መጥቶ ነበር። ስለ እሱ ለምንድን ነው የማናወራው? የእሱ ሀሳብ በደንብ ለምንድን ነው የማናስተናግደው? እና ሁልጊዜ መንግስት እንደዚህ ነው እያልን እድሜ ልካችን ገና 40 አመት ብሎ 50 አመት እገዛለሁ ብሎ እንደመጣ 50 አመት አስቆጥረን እንትን እላለን። የሆነ እርምጃ እስካሉትን ድረስ ተስማሙ አትስማሙ፣ ወከሌ እንዲህ ነው ወከሌ እንዲህ ነው ብለን የሚያወሩበት ምክንያት ለምንድን ነው? እኛ ለምንድን ነው እነሱ ላይ ማንዘምተው? መጀመሪያ እነሱ ላይ እንዝመት፣ ሚዲያዎቻችን ጠቅላላ እነሱ ላይ እንስራ፣ ሀሳቦቻችሁ በሱ ላይ ስሩ። ከዛ በኋላ እነሱን ካስተካከልን በኋላ እነሱ ከዛ ከሱ ጋር መጋበጥ እንችላለን እንጂ ዝም ብለን ሁሌ እድሜ ልካችን ለ20 አመት አንድ አይነት ወሬ ለ20 አመት መንግስት እንዲሆን እንዲሆን ብለን የምናወራው ይሄ የዱርዬ መንጋ መልስ ሰጠናል ብለን መጠበቅ ጊዜያችን ላይ መቀለድ ነው። እና የሆነ እርምጃ ብንወስድ መጀመሪያ ራሳችን የምናይበት ሁኔታ ብንፈጥር መፍትሄ እናገኛለን ለሀገራችን። መፍትሄ አሁን እየተደረገ ያለው የኢትዮጵያ ማን የአሜሪካ ፉትቦሉ አሁን የኢህአዴግ ደጋፊዎች ፉትቦል የተቃዋሚዎች ፉትቦል ተብሎ ሊከፋፈል ነው። የኢትዮጵያ ማን የወያኔ ደጋፊ ቤተክርስቲያን የተቃዋሚ ቤተክርስቲያን ተብሎ እየተበላተን ነው ኢትዮጵያውያኖች። እኛ አንድ ሆነን ጠንክረን ብንወጣ ኑሮ ልክ ቤቱ በቃ ይህ እነዚህ አይረውን ብሎ የተቀመጠ ሰው እነሱ ቢስማሙልን አይረውን ብሎ የተቀመጠ ሰው ይነሳሳል። ያኔ ለእያንዳንዱ ከስር መሰረቱ መልስ እያገኘ ይሄዳል። እና ጊዜያችን እያጠፋን ነው። እነሱ ላይ ንዝመት ዶክተር ፍስሃ እሸቴ ያለው ሀሳብ ልንደግፎ ይገባል። እሱ ላይ ብናወራ ዝም ብለህ ጊዜያችን አጥፍን እሱ ላይ ብናወራ መፍትሄ እናገኛለን። ከሆነ በጣም በጣም በጣም አመሰግናለሁ አድማጭ። ጥሩ ጥሩ ነጥብ ነው ያነሱት። ይሄንን እንግዲህ በተግባር እናርገው ነው። ስንቶቻችሁ እንደ ደወላችሁ አሁን ለምሳሌ ለዶክተር ፍስሃ ስንት ሰው ደውሏል? የዶክተር ፍስሃ የፖለቲካ ፕሮግራም የለው ምን የለው፣ ሁላችን ተሰባስበን አንድ ነገር እናርግ ነው። መሄጃ አጣሁ መሰብሰብ ያጣሁ ከማን ጋር ልስራ የምትሉ ይሄው አንድ አማራጭ። በነገራችን ላይ ከአሁን በፊትም የዚህ አይነት ነገር እነኦ ባንክ ጀምረዋል። ስንቶቻችሁ ደውላችሁላቸው ታውቃላችሁ? ይሄ እነኦ ባንክም የፖለቲካ ፕሮግራም ያለው አይደለም፣ እንደዚሁ ጆይን አድርጋችሁ የምትሰሩበት ነው። ሁለቱንም አንድ ላይ ማድረግ ይቻላል። የማይቻልበት ምንም ምክንያት የለም ካስፈለገ እና እስኪ እያንዳንዳችሁ ወስኑና ዛሬ አንድ ነገር አድርጉ። ለህሊናችሁ አንድ ቦታ እስኪ ተቀላቀሉ። አሁን የምታዳምጡት ነገር ኢትዮጵያዊነት ስዋችሁ ነው። አርፋችሁ መቀመጥ ሌላ ፊልም ማየት ትችሉ ነበረ። እዚህ ድረስ ከመጣችሁ ይህን ያህል ከንሰርን ከሆናችሁ ወደ እርምጃ ወደ አንድ ተጨባጭ ነገር ዝለቁ ባካችሁ። በስልክ ላይ በእጄ ስልክ ላይ የደወሉ አድማጭ ጤና ስትልኝ ይቀጥሉ። እስቲ ጤና ስትልኝ ይሰማለሁ? ይሰማል። አዎ ይቀጥሉ። ሄሎ። አዎ ይሰማል ይሰማል። ሰማለሁ አቤ። እጅግ የሚያሳዝን ነገር ነው። እንግዲህ ማዘን ብቻ ምንም ዋጋ ያለው ነገር አይደለም። እኔ አንዳንዴ እንደዚህ አይነት ነገሮች በፊት ስሰማ ከሚገባው በላይ ራሴን አሞኝ ሙል ማድርባቸው ሁኔታዎች ነበሩ። እንደውም አንድ ወቅት ላይ እንደዚህ አይነት ነገሮች ሲቀርቡ ላለመስማት ሁሉ የወሰንኩበት ነገር ነበረ። ነገር ግን አንድ ነገር ማለት ፈልጋለሁ ወንድሞቼ። ብዙውን ጊዜ በተለያየ አካባቢ ላይ በሚዲያዎች የተለያዩ ሀሳቦች እንሰማለን፣ ኢሞሽናልነት እንሰማለን፣ የተለያዩ ነገሮች እናያለን። ግን የሚያሳዝነው ነገር ምንድን ነው? ሁላችን ተግባራዊነቱ ላይ የለንም። እውነቴን ነው። ዛሬ ሀገር እየጠፋች ሀገር እንደዚህ አይነት ደረጃ እየደረሰባት ከዛም አልፈን የወገኖቻችንም ዛሬ ሰብሳቢ ያጡ በጎች ሆነዋል። ማንም እንደፈለገ የሚያርዳቸው፣ ማንም እንደፈለገ የሚጫወትባቸው፣ እንደፈለገ የሚያረጋቸው እንደ ሰው ሳይሆን እንደ እንስሳ ሆነን የምንቆጠርበት ደረጃ ላይ ደርሰናል። እውነቴን ነው። ኢትዮጵያዊ ማለት ኃላፊ የሌለው ሰብሳቢ የሌለው ተቆርቋሪ የሌለው እንስሳ ተብሎ እየተቆጠረ ያለበት ደረጃ የደረስን ይመስለኛል። ወገኖቼ ምን አለበት ከማውራት ወደ አንድ እርምጃ ወደፊት መሄድ ብንጀምር። ዛሬ ኢትዮጵያዊ ሆነ የኛ የህዝብ የሆነ የራሳችን የምንለው አንድ ወኪል ያስፈልገናል። ወገኖቻችንን የተበተነውን የሚሰበስብልን ያስፈልገናል። እንትና እንዲህ ሆነች እንደዚህ ተደረገ ብናለቅስ ብናወራ እስነቲን ከሳምንት በኋላ አናደርገውም። እርግጠኛ ነኝ እስከ ዛሬ ብዙ ነገር አይተናል። እስቲ እንሰባሰብ፣ ምን እናድርግ እንባባል፣ እንነጋገር። የፖለቲካ ድርጅቶቹን እርሷቸው። ለሀገራችን የሚያስፈልጋት ነገር ምንድን ነው? ዛሬ ህዝባችንን የሚሰበስብ ምን ማድረግ ነው ያለብን? ህዝባችንን ለመሰብሰብ የህዝብ የሆነ ነገር እንዴት እንፍጠር? ለህዝብ ተቆርቋሪ የሆነ ነገር እንዴት እናዘጋጅ? በተለይ በወጣት ደረጃ ያለ ነው። በየሻይ መጠጫው ቦታ በቴሌፎን እየደወልን በሬዲዮን እንደዚህ ይሄ ምንም ተግባራዊ ነገር ከሌለ አንድ እርምጃ ፈቀቅ አያደርግም። እስቲ እንሰባሰብ፣ እንነጋገር። ለሀገራችን ምንድን ነው? እኛ ደግሞ በተለይ እዚህ መሀሉ ላይ ያለን መሀሉ እድሜ ላይ ያለን በወጣት ደረጃ ላይ ያለን ይህን ነገር መነጋገር ካልቻልን ይህ የእኛ ኃላፊነት ነው። ሌሎቹ ሞከሩ፣ ፌል አደረጉ፣ በቃ አልተሳካላቸውም። እኛ ደግሞ አዲስ አመለካከት፣ አዲስ አእምሮ ይዘን መውጣት መቻል አለብን። ምን እናድርግ? እንሰባሰብ። እንዲህ የሆነ ነገር ሲኖር ብቻ እሪ ማለት መለፍለፍ፣ ይሄ አጉል ባህል አናድርገው። እስቲ ወደ ስራ እንመለስ። ምን እንስራ? ምንድን ነው ሀገራችን የሚያስፈልጋት? ምንድን ነው የጎደላት? ይሄ የተበተነ ህዝባችን እንዴት ነው ሊሰባሰብ የሚችለው? ከዛ ውጪ ብናወራ ብናለቅስ፣ ለአንድ ቀን በኢሞሽናል ሆነን 5 ብር 10 ብር ብንወረውር ምንም ለውጥ አናመጣም። እንሰብሰብ፣ አዲስ አይዲያ እናምጣ። ከትላንት የተሻለ ነገር ለመናገር እንሞክር። እስቲ የመቻቻል በጋራ የመስራት ሌሎቹን ለማስተማር እንደው በሰው አናሳብ፣ እኛም ሰርተን እንሞክር። እና ይህንን ነው ማለት የምንፈልገው። ከመቆጨት ምንም ዋጋ የለውም። እንሰባሰብ። ኢትዮጵያዊ የሆነ የኛ የሆነ ነገር እንፍጠርና ወገኖቻችንን የሚሰበስብበት ነገር ይፈጠር። ይሄን ነው ማለት የምፈልገው። አመሰግናለሁ። በጣም በጣም አመሰግናለሁ። ሁለተኛው አድማጭ በእጅ ስልክ የደወሉ ይከተሉ ይስማውታል። እሺ፣ በጣም አመሰግናለሁ። አብይ ይባላችሁ። ጤና ይስጥልኝ። ይከተሉ ተባል ይስማላው ይከተሉ። እሺ፣ እንኳን በመጀመሪያ አንተንም ላመሰግን ፈልጋለሁ። ገንዘብን ከፍለ እንደዚህ ነው ያዋጥቼ ማላቅም ይቅርታ። አሁን ወደፊት ለመጀመር አስባለሁ። ገንዘብንም ከፍለ እቺን ደቂቃ እንድናገር ስለፈቀድክልኝ ከልብ አመሰግናለሁ። እኔ ልል የፈለኩት ምንድን ነው መሰለ፣ ዋናው ችግራችን እኔ አሁን እዚህ ሀገር ከመጣሁ ኦልሞስት ወደ 9 ዓመት ሊሆነኝ፣ እንትም ሬዲዮ ሆነ ሁሉም አካሄዳቸው ምንም አዲስ ነገር መፍጠር ነው ያቃጠን። ሁልጊዜ ያለፈውን ፌሊየር እየተከተልን ነው የምንመጣው። እና አሁን ያው መቼም ቴክኖሎጂው ከዚህ በፊት በጣም ብዙ የተበደለም ከዚህ ስንት ዘግናኝ ነገር የደረሰ ነገር ነበር። ግን አሁን የቴክኖሎጂ የሆነው ነገር ሆነና ልስናየው እንበሳጫለን እንጂ እንደ ኢትዮጵያኖች ከሞትን በጣም ቆይተናል። በጣም አሁን አዲስ ነገር አይደለም። እንደ አንዳንድ ሰው በአዲስ ነገር ሆኖ ነው እንጂ እንደ ኢትዮጵያኖች ከሞትን በጣም ቆይተናል። እና ችግሩ ምንድን ነው ብዬ የማስበው በእኔ አመለካከት እያንዳንዳችን ገና የአመለካከት ለውጥ እንኳን ልናመጣ አልቻልንም። እንደው በደመ ነፍስ አሜሪካ ሀገር ኖርን እንጂ ስንቶቻችን ዲሞክራሲ የሚለውን ነገር ከመናገር ውጪ በተግባር እንኳን ልናሳየው እንደምንችል እያንዳንዳችን ራሳችንን ብመረመር ጥሩ ነው። ዘሎ ሰው ላይ ከመፍረድ ሁላችንም ሪሊ እኔም አልፈልገውን የምቃወሙን ሀሳብ ለመቀበል ጭንቅላቴ እንኳን ለማዳመጥ ፈቃደኛ ነው ወይ ብሎ እያንዳንዱ ሲራሱን በመጀመሪያ ይገምት። አየህ፣ ችግሩ ምንድን ነው? የአመለካከት ልክ እንደ አሜሪካ ሀገር እንኳን እንደመጣ ነው። ልክ እነሱን አይተን እንኳን ሁሌ መቼም መንጠልጠል ነው። ያው ያለፈው ጄኔሬሽን ሶሻሊስት አለ፣ ይሄኛው ደግሞ አሁን አዲስ የመጣ ነው ዲሞክራሲ እያልን እንለፈልፋለን። ግን የዲሞክራሲን ቤዚክ አይዲያ እንኳን አናውቅም። ወይም ደግሞ ሶሻሊስትም የተባለው ዘሎ መንጠልጠል ነው። እና አሁንም የሚያስፈልገው ብዬ ማምነው ዘሎ ማቋቋም ሳይሆን በመጀመሪያ ደረጃ እያንዳንዱ ሰው ጭንቅላቱን መመርመር ሊገባው ይችላል። እውነቴን ነው የምልህ፣ እንደ ጠላት የምንታይ ልጆች ዛሬ አብረን ምግብ መብላት የምንችልበት ደረጃ ላይ አለን። ያም የአመለካከት ትንሽ ለውጥ ማምጣት ነው። እና ልል የፈለኩት ፖለቲካ ድርጅቶች ይባላል። ፖለቲካ ድርጅቶች እኮ ከህዝብ ከኛ ውስጥ የወጡ ሰዎች ናቸው። ግን የእኛ ነው አይነት አመለካከት ይዘው ስለሚሄዱ ነው አንድ ሆነው መስማማት የማይችሉት። አመለካከታቸው አንድ ነው። በሶሻሊስት ዓለም ውስጥ ነው ያለፍ ነው። እኔ አሁን 33 ዓመቴ ነው። በነበርኩበት የትምህርት ቤት ወቅት በደርግ ጊዜ ነበረ። ደርግም ቢሆን ሶሻሊስት አመለካከት ነው ያለው። እና ያ የሶሻሊስት አመለካከት ጭንቅላታችን ውስጥ ተጠቅጥቆ ልንከፍቶ አንችልም። አሁን ጭራሽ አልፎ ተርፎ እርስ በራስ ከመነካከሳችን አልፎ ተርፎ የኢትዮጵያን ታሪክ ሁላ እየጻፍን ያለንበት ደረጃ ነው ያለ ነው። እና በመጀመሪያ ነው የምለው የሰው ልጅ እንዴ ሊማረኩ ድንጋይ እኮ አይደለንም የኢትዮጵያ ልጅ። ዝም ብለን ወያኔ ላይ መጠቆም ወይም ደግሞ ሌላ ላይ ማለት ሳይሆን እንደ ኢትዮጵያውያን ቁጭ ብለን እንዲሄ ድንጋይ እኮ አይደለም፣ ድንጋይ እኮ ነው የሆን አሁን እንደ ኢትዮጵያኖች ቁጭ ብለን አትሊስት የሰው ልጅ የላይፍ ኤክስፒሪያንሱ ትምህርት ነበር ሊሆነን የሚገባል። ቁጭ ብለን መማር ራስን፣ አንድ ሰው ራሱን መቀየር ከቻለ ከዛ በኋላ ሌላውን ለመቀየር በጣም ቀላል ነው። ግን አሁንም ያ ሚስቴክ ደሴም ሚስቴክ ሁልጊዜ ያለው ሚስቴክ የሆነና ብቻ አንድ ሰው ሞተ ሲባል ሆይ ሆይ ሆይ ይህ የተከበራችሁ ኢትዮጵያን 400 ሰው እንዳለ ሰምቻለሁ ሬዲዮ ላይ 400 ኢትዮጵያን 5 ደቂቃ ለዛሬ አንድ እንደ ታናሽም እንደ ታላቅም ወንድም በመሆናችሁ እዛ ውስጥ ያላችሁ ኢትዮጵያን እስቲ አንድ መስላችሁ ጭንቅላታችሁን ራሳችሁ መርምሩት። ሪሊ ተቀይረናል ወይ? እንደ ኢትዮጵያውያን እንደመጣ ነው እዚህ ኢትዮጵያ ሄደን ዘንጠን ህዝቡ እዛ ድሀ ላይ እንደምንመጻደቅበት ሳይሆን እውነት አስተሳሰባችን እዚህ ሀገር እንዳለ ነው ተቀይረናል ወይ ብለን ራሳችንን እንጠይቅ። ያኔ መልሱ እናገኛለን ብዬ አስባለሁ። በጣም ከልብ አመሰግናለሁ ወንድሜ። በጣም ጥሩ በጣም አመሰግናለሁ። ጥሩ ጥሩ ነጥቦች ነው እየተነሱ ያሉት። የተከበራችሁ አድማጮች፣ ዞሮ ዞሮ የሁላችሁ ማሰሪያ እያረጋችሁ ያላችሁት ነገር ጥሩ ነገር ነው። ተግባራዊ ነገር እናርግ ነው። ሆፕፉሊ እስቲ በተግባር አንድ ለውጥ ታደርጋላችሁ ብዬ አስባለሁ። እነዚህ ተግባሮች ምን ምንን ያካትታሉ? በመጀመሪያ ደረጃ ማንም ይጥራው ማንም ሰልፍና ስብሰባ ላይ አትቅሩ፣ ፕሊዝ፣ በተቻላችሁ መጠን አትቅሩ። ወደ ተደራጀ ነገር ራሳችሁን አስገቡ። የግድ ሌላ ማደራጀት አያስፈልጋችሁ። የማትወዱት ድርጅትም እንኳን ገብታችሁ ለምን እንደማትወዱት አስረድታችሁ የመቀየር አቅሙ ጉልበቱ አለኝ የሚል ቁርጠኝነት ከውስጣችሁ መኖር አለበት። ይቻላል፣ የማይቻል ነገር የለም። ምን እና እባካችሁ እኔ ይህን ነገር በተግባር እንደምታደርጉት መቼም ተስፋ አረጋለሁ። 2405 47 2405 47 ጤና ስትልኝ አድማጭ ይሰማውታል። አቤ ይሰማኛል። ጤና ይስጥልኝ። እንደምለዋል ይቀጥሉ። እኔ እንኳን እንግዲህ ሁሉም ተናግረውታል፣ ብዙ መናገርም አያስፈልግም። እችን ልጅ በተመለከተ ሁላችንም እናውቃለን፣ አትሊስት ሁሉም ያውቃል ብዬ እገምታለሁ። አሁንም ቅድም ተናግረውታል፣ ማድረግ የሚገባ የሄዱት ሄደዋል፣ እየተጎዱ ያሉት ተጎድተዋል። እነኚህን ኤጀንሲ እየተባሉ የሚቸበችቡትን ቸብቻቢዎች እንኳ መቃወም የምንችልበትን አዲስ አበባ እኮ በየፎቁ የተቀመጡ ቸብቻቢዎች እኮ ስንት ናቸው የተቀመጡ። የሰው ልጅ በዶላር እየተቸበቸበ ነው፣ እንደ እቃ ወይም እንደ ፍየል፣ እንደ በግ። እነዚህን እንኳን ማሳገድ የምንችልበትን ብዙ እኮ ነን፣ ቀላል አይደለንም። በ200 ሺ በ300 ሺ የሚቆጠር እዚች ሰላማዊ በሆነች ሀገር ላይ የሚኖር ሁሉም አለ። የአንድ ቀን እንኳን እስኪ ስራ ይቅርብን ብለን ሰላማዊ ሰልፍ እንኳን መውጣት ስንቶቻችንን የማንወጣው? ግልብጥ ብለን ብንወጣ እኮ የማንሰማበት ምክንያት አይኖርም። እና ብዙ ነገሮችን ማድረግ እንችላለን። ሁሉም ተናግሯል። እናድርግ፣ እንተባበር፣ እንታገል። በጣም አመሰግናል። ይቅርታ የጨረሱ መስሎኝ ነበር። በጣም ይቅርታ። 7024455 ጤና ይስጥልኝ አድማጭ፣ ይሰማዎታል? ይሰማል። አቤ ይሰማል? አዎ ይሰማል። ይቀጥሉ። ዛሬ ያው በዚች በዓለም ደቻሳ በጣም ልቤ ያዝኗል። ምን ብንናገረው ማያልቅም ብዙ ሰው ብሎታል። አንድ ሶስት ነገር ልበል። በመጀመሪያ የዲሲ እና አካባቢዋ ነዋሪዎችን እግዚአብሔር ውለታችሁን ይክፈለው። ያው እኛ በጣም ሆድና ጀርባ ሆነን ነው ኤቭሪዴይ የተባለ ቦታ ላይ ድገኝ ለእኔ እንደመታደልም ነገር ነበር እና የዲሲን ህዝብ ላመሰግን ወዳለው ኤቭሪዴይ ብዙ አይነት ነገር ይመጣል በየቀኑ መንግስትን መቃወም እንዲህን ነገር ይመጣል። መረረኝ ሰለችን ሳይል እዛ ጋር እየወጣ ለሚያደርገው ህዝብ እኔ ዲሲ እግዚአብሔር ይክፈላችሁ፣ ምንም ያደርገው ነገር የለም። ሁለተኛ ደግሞ ይሄ አሁን ወደ ውጤቱ ብንሄድ ይሻላል። እኔ አሁን እንትን እያደረኩ ነው፣ ብዙ ነገር ተነስቷል፣ አለመድገም ነው። አንድ ስብሰባ አበበ ለአንተም እስኪ እንግዲህ ከኛ የበለጠ ብዙዎቹን አሁን የፓርቲ አባላቶች አሉ፣ መሪዎች አሉ፣ የተለያዩ ፓርቲዎች ማለት ነው። እነሱን ጥራቸውና ሚዲያቸው ላይ አንዴ ይናገሩ። ስፔሻል የኢህአፓ የሚባል ድርጅት አለ፣ እኔ የማይገባኝ ማለት ነው። እና እነሱ እንደሱ ታደርግና ለእነሱ መልስ ሰጥተን አንድ አገራዊ የሆነ ዓለም አቀፍ የሆነ መንግስት ተቋቁሞ ላስ ምንድን የተባለው አሁን ጋምቤላ ውስጥ መንግስት ባደረገው ነገር ይሄ በተፈጠረው ነገር መንግስት ያቺ አዲሲቷ ሱዳን ሄዶ ተነጋግሯል። ምንድን ነው የሚባለው ያው ኢሳት እንደዘገበው ማለት ነው። እዛ ውስጥ ተቃዋሚ እነዚህ ችግር የሚፈጥሩ ሰዎች አሉ ብሎ ለመምታት እንዲያመቸው ማለት ነው። እንዲህ እንዲያን ነገር አገራዊ በሆነ መልኩ ማለት ወያኔ የኢትዮጵያን ህዝብ እንደማይወክል የሚናገር አንድ አገራዊ ዓለም አቀፍ የሆነ የኢትዮጵያ መንግስት የሚወክል ሰው ተመርጦ እንዲያን ነገር ሲመጣ እዛው ቦታው ላይ እንኳን ሄዶ እንዲናገር ማድረግ መቻል አለብን። ይህ ሁሉም የሆነው ፓርቲዎቹ ወደ አንድነት ሲመጡ ማለት ነው። እኔ ሁለት ልጆች አሉ። ለልጆቼ ዛሬ አስተካክዬላቸው ካልሄድኩ ይኸው እኛ አያቶቻችን እንደዚህ የሚያበጣብጡን እነሱ ጥለውልን የሄዱት እዳ ነው። ወደፊትም ለልጆቼ ጥዬ መሄድ አልፈልግም። ልጆቼን ባርነት የነመለሰ ዜናዊ ልጆች ጌታ የእኔ ልጆች ባሪያ እንዲሆኑ አልፈልግም። ይህን ነገር ደግሞ ምትልልበት የቻልኩ ምክንያት ምንድን ነው? ብዙ ሰዎች ከፖለቲካ የሚርቁት ወልጃለሁ፣ ልጄስ፣ ትምህርት ስዬስ፣ ምናምን፣ ድህነቱ ምናምን እያሉ የሚፈሩ ሰዎች ብዙ ሰዎች አሉ። እኔም በአጠገቤ እንደሚናገሩ ሰዎች ስላሉ ነው። ፈርተን ጥለናት የምንሄደው ኢትዮጵያን ነገ የወለድናቸው ልጆች እኛን ይወቅሱናል። አመሰግናለሁ። በጣም በጣም አመሰግናለሁ። 301-785-301-785 ጤና ይስጥልኝ አድማጭ፣ ይሰማዎታል? ጤና ይስጥልኝ አበበ፣ ይሰማኛል? ይቀጥሉ። ዛሬ የምሰጠው አስተያየት እስቲ እንግዲህ የአንተ ከአንተ ምስጋና ልጀምር እና አድማጮችም በሙሉ የግድ የፓርቲ ውስጥ ገብተው አባል እኮ መሆን አያስፈልጋቸውም። አንተ አሁን እንግዲህ አንድ ወርም አልሞላው በቂ ገንዘብ አልሰበሰብኩኝም፣ ሌላ ጊዜ የአመቱን የሚከፍልልኝ ነበር አንድ ጊዜ ፈንድሬዚንግ ሳረግ የማገኘው እና ዘንድሮ ግን እንደ የሶስት ወር እንኳን የምትከፍል አላገኘውም ብለህ አንድ ሰሞን ስትሯሯጥ ሰማ ነበር። በጣም ያሳዝናል። ነጻነት ለኢትዮጵያ የሚባል ሬዲዮ ጣቢያ ለዚህ አካባቢ እነሱ እንደዚሁ ይለምናል። ኢሳት የሚባል እንግዲህ የሚባል ሳይሆን የታወቀ ለወያኔ የእግር እሳት የሆነበት የሬዲዮም ጣቢያ የቴሌቪዥን ጣቢያ አለ። እነሱ እንደውም ምን ይላሉ? 4000 ኢትዮጵያውያን 4000 ማለት እንግዲህ በዓለም ዙሪያ ነው። እንግዲህ አስቡት በዓለም ዙሪያ በትንሹ ከ2-3 ሚሊዮን በላይ ኢትዮጵያዊ ተሰደው ያለበት አገር 4000 ሰው በእናገኝ ይላል። ይሄ የሚያሳየው ምንድን ነው? 4000 ሰው ጠፍቶ አይደለም፣ በጣም ብዙ ኢትዮጵያውያን። በተለይ አሁን ድሮ አገር ቤት ሄደው የመጡ ኢትዮጵያውያን ቱሪስቶች እንኳን ሳናገራቸው በጣም የኑሮ ውድነቱ በጣም እንደከፋ የሚናገሩበት ደረጃ ላይ ኢትዮጵያ ውስጥ አንድ ያበጠ ነገር አለ፣ ያበጠ እንኳን ሊፈነዳ የደረሰ ነገር አለ ይመስላል። እና ይሄንን ሁሉ እንኳን የማሹ ለምንድን እንደናበበ በለውን አይነት ሬዲዮ አባል መሆን አያስፈልግም እኮ። 20 ብር ለአበበ ማህበር መርጣችሁ ለአበበ ጋር ኢሳት ይሻላል ከምትሉ ደግሞ ለኢሳት 20 ብር፣ ነጻነት ለኢትዮጵያ በወር 20 ብር። ፍርዳቸው እነኚህ ሲኖሩ ነው ኢንፎርሜሽን ስላለ ነው ስለ እነኚህ ልጆች የምንሰማው። የተለያየ አይነት ደግሞ ሬዲዮዎች አዳ አሁን ለምሳሌ ከሊባኖስ ውስጥ የቀረቡት ሰውዬ አቶ ስማቸው አቶ አሳምነው ነው ማለት ስማቸው በጣም ጥሩ ሰው ይመስላሉ። ሚስኪን ሰው ለገባ ለቦታው እዛ ላይ መመደቢያ የሌለባቸው ሰው ዝም ብለው የፓርቲ አባል ስለሆኑ ወይም አንድ ሰው ዘመድ ስለሆኑ የሚሰሩ ሰው ነው የሚመስሉት። በጣም ንጹህ ሰው ናቸው ሲናገሩና እሳቸው ምን ብለዋል መሰለ፣ ሁላችሁም አዳምጡ። ስለ ዓለም ብቻ ዓለም እንግዲህ እግዚአብሔር ነፍሷን ይማረው። ዓለምን ዛሬ እግዚአብሔር ፊታችን ያመጣልን የማይታዩትን በየቤቱ ጀርባ በየቤቱ ከግድግዳው በስተጀርባ ለሚሰቃዩት ኢትዮጵያውያኖች እንደ ዓለም እየሆኑ ነው የሚሰቃዩት ብሎ እዩት ብሎ ፊት ለፊታችን ያመጣልን ዓለምን። ለእነኛ ምን አሉኝ ሰውዬ ሊባኖስ ውስጥ ያሉትኝ እንግዲህ ሰውዬው የኤምባሲው ዋናው በጣም ብዙ ሺ ችግር ነው ያለው። በዛሬ ዕለት እንኳን እሷ የተደበደበች ቀን አንዲት ኢትዮጵያዊት አሰሪዋን ገላለች ተብሎ የኤምባሲው ግማሹ ሰዎች እዛ ሄደዋል ብለው ቮይስ ኦፍ አሜሪካ ላይ ወይም ጀርመን ላይ የተናገሩት አለ። አዳምጡ። እንደገና ትላንትና ደግሞ ሳዳመጣቸው ሌላት ልጅ ከባታ ቋንቋ ብቻ የምትናገር ልጅ ከባታ ቋንቋ ስለምትናገር ምን እንደምትል የማናቃት ልጅ የተቸገረች ልጅ አጠገባችን አለች ብለዋል። አስቡ ኢትዮጵያውያን፣ እባካችሁ ዛሬ ኢትዮጵያ ውስጥ በከፍተኛ ችግር የሚኖረውን ኢትዮጵያዊ ያለው የትግራይ ነጻ አውጪ ግንባር አንድ አመት ሙሉ ገዝቶ መለወጥ ስላልቻለ ኢትዮጵያዊውን በሙሉ ወጣቱን በተለይ ከሀገር ቤት በቀጥታ ከሀገር ቤት እያስወጡት ነው ያሉ። ውሃ አይተው ማያውቁ የቧንቧ ውሃ፣ መብራት አይተው ማያውቁ፣ ምንም ነገር ውስጥ አይተው ማያውቁ ልጆች በቀጥታ ካሉበት ከየመንደሩ ከየገጠሩ ተመርጠው አረብ ሀገር በቀጥታ እየሄዱ ነው። በቀጥታ የሽያጭ ያህል ነው። ከቡና ከጫት ከሁሉም ገቢ በላይ በከፍተኛ ደረጃ 500,000 ኢትዮጵያዊ አረብ ሀገር ውስጥ ቤት ሰራተኛነት ቢኖር 500,000ም ወደ ኢትዮጵያ በወር ገንዘብ ይልካል። ያ ለትግራይ ነጻ ግንባር ትልቅ ገቢ ነው። ኢትዮጵያኖች እንደዛ እየተሸጡ ነው። እባካችሁ አይናችሁን ክፈቱና ምን እየተደረገ ነው በሉ። ያገባናል በሉ። ኑና አበበ በለው አበበ በለው ያገባኛል ብሎ ይኸው ሬዲዮ ጣቢያ ከፍቶ ስንት አመቱ ነው እያገለገለ ነው። ብዙ ያገባናል ኢትዮጵያኖች አሉ። እርዷቸው። የአባል መሆን አያስፈልጋችሁም። ገንዘብ ስጡ። ኢትዮጵያ ውስጥ ቤት እያከራየ ሆነውና እፈራለሁ ፈራው የሚሉ ሰዎች የመጡበት ዘመን ነው እኮ አሁን። ቤት ስለማከራይ ይወስዱኝ ይችላሉ። ለንብረት ለንብረት የሰው ልጅ ህይወቱን እያጣበት ባለ በኢትዮጵያዊ ባለበት ውስጥ ንብረታቸው የሚፈሩ ሰዎች የመጡበት ሰዓት ነው። ዛሬ ኢትዮጵያ ውስጥ ለሽርሽር መሄድ እንዳልሄድ ሊከለክሉኝ ይችላሉ ብለው ዝም የሚሉ አሉ። እንግዲህ ሃይማኖት ካላችሁ የሙስሊምም ይሁን የክርስቲያን አላህም ሆነ እግዚአብሔር አምጥቶ ይችን ዓለምን በአይናችሁ አሳይቷችኋል። ዝም ማለት ሰው የእሷን ጉዳይ ለማናያቸው ኢትዮጵያኖች ዝም የምትሉ ከሆነ ኃጢአት ነው። ምክንያቱም ይሄ ነው ግን ሳይሆን ገሃነብ ያስገባል ይላል የሁለቱም ሃይማኖት ዝም ብላችሁ ብትሰሙት። ስለዚህ አይታችሁ ዝም አትበሉ። ኢትዮጵያዊው ከሚገባው በላይ ከችግር ላይ ነው ያለው እና እባካችሁ እርዱ፣ ተሳተፉ፣ ያገባኛል በሉ። የሀገራችሁ ጉዳይ ያገባችኋል። ተናደዱ፣ ስለ ሀገራችሁ ጉዳይ ተናደዱ። ስትናደዱ እኮ ነው መናደድ አለባችሁ። ካልተናደዳችሁ እንግዲህ ይኸው ነው፣ ስለ ሀገራችሁ መናደድ ጀምሩ። አመሰግናለሁ። በጣም ነው የማመሰግነው። ሁሉንም ነገር አጠቃለው ተናግረውታል። እስኪ እንግዲህ በቀረው ጥቂት ደቂቃ በጣም ብዙ ሰዎች ነው እጃችሁን ያወጣችሁት። የምታዳምጡት ሰዎች ቁጥራችሁ ብዙ ነው። በኢንተርኔትም እያዳመጣችሁ ያላችሁ ሰዎች በጣም ብዙ ናችሁ። በስልኩም እንደዚሁ እንቀጥላለን። ግን እንደተባለው እባካችሁ ተግባራዊ የሆነ ነገር እናድርግ። በተግባር ነው ሁሉ ነገር። አዲስ ድምጽ ሬዲዮ መፈክሩን ካስታወሳችሁ ከመቃወም ይልቅ መደገፍ የበለጠ ውጤት ያመጣል። የእኛ መፈክር ይሄ ነው። ከመቃወም ይልቅ አያስፈልግም አይደለም፣ ከሱ የበለጠ ግን መደገፍ የበለጠ ለውጥ ያመጣል። ብዙውን ጊዜያችንን ያጠፋ ነው በመቃወም ነው። ጥሩ ነው ግን ምንቃወመውን የሚተካ ሌላ የምንደግፈው ኃይል ካልፈጠርን ምን ይሁን ነው ይያልን ያለነው? ኦኬ የተቃወምነው ቢጠፋ ምንድነው የሚተካው? የለም እኮ የደገፍነው ነገር የለም ያዘጋጀነው ነገር የለም እና ልክ እንደዛ ነው። ፕላስ ደግሞ ስለተቃወምነው እንዴት ነው የሚጠፋው? ምንቃወመውን ነገር እኮ የበለጠ በጉልበት ተቃውሞአችን እንዲገባው ሊያረግ የሚችል ሌላ የምንደግፈው ኃይል መኖር አለበት። ስለዚህ ኢዘር ወይ ብታዩት መደገፍን የመሰለ ኃይል የለም። ፕሊስ የምታምኑትን ደግፉ፣ የምትወዱትን ደግፉ። ቢያንስ ይህሊና ረፍት ይሰጣችኋል። አይ ዲድ ሳምቲንግ እኔ ያለኝ ደስታ ልነግራችሁ አልችልም። አንጀቴ ቢያርም ብቃጠልም በኑሮ የደካማ ብሆንም ብዙ ነገር ቢቀርብኝም ግን ያለኝ ደስታ ልነግራችሁ አልችልም። ምክንያቱም የምፈልገውን ሁሉ አድርጌያለሁ ብዬ አምናለሁ ባልነኝ አቅም። አይ ውሽ ከዚህ የበለጠ አቅም በኖረኝና ተአምር በሰራሁ ደስታውን አልችለውም። ግን ከዚሁ ካለኝ ከባዶነቴ የምችለውን አድርጌያለሁ። እንዲዚህ አይነት ሳትስፋክሽን ቀላል አይመስላችሁ? እስቲ እንደዛ እስቲ ምን እኔ አሁን በዓለም የሚሰማችሁ ብዙዎች አላችሁ። እንዲሁ እስቲ ያስቡት፣ ወይኔ ብጥር ኖሮ እኮ ይቺ ልጅ። እኔ አንድ ነገር ልንገራችሁ፣ ዓለምን ልናናግራት እኔና ኦባንክ ጥረት እያደረግን ነበር። አይ ውሽ ቀደም ብዬ በነገርኳችሁ ነበር ልናናግራትና በቪኦኤም እንድትቀርብ ቅዳሜ እስከሚደርስ ድረስ ከምትቀርብ ለምን በቪኦኤ አትቀርብም ብለን በቪኦኤ እንድትቀርብ ተጠይቃ ነበረ። አሁን አናገርም፣ አሁን አልናገርም፣ መናገር አልፈልግም፣ እንደዚህ ነው ያለችው። ወዲያው እንደተገኘች አካባቢ ማለት ነው፣ እዛ ያሉ ሰዎች አንትኖች ናቸው፣ ያገሩ ሰዎች ናቸው። አንዲት ሴት አለች እንደ ሎየርም እንደ መንግስት ተወካይም ሆና የምትጠይቅ ማለት ነው። በሱ አማካኝነት ነው የተጠየቀችው። አልተቻለም። እንግዲህ ከሁለት ከሶስት ቀን በኋላ እናናግራታለን ተብሎ ያው እንግዲህ ይሄ ጉድ መጣ። እኔ የቆጨኝ በዛን ሰዓት ዝም ብለን በስልክ እንኳን ብናናግራት፣ አለም አይዞሽ፣ አይተናል የሆንሽውን፣ እንደርስልሻለን፣ እንመጣለን፣ ወይ እንልክልሻለን፣ እንዲናረግልሽ አንድ አይነት ተስፋ የሚሆን ነገር ሰጠናት ቢሆን ምናልባት ይህን ማውራው ራሷን ገደለች የሚባለውን አምኜበት አይምሰላችሁ። እና ግን ምን አይነት እንደው እስከሚገሏትም ድረስ እንዴት አይነት ተስፋ ታሳይ ነበረ። ምናልባትም ትነግረን ነበር፣ ብቻዬን ነው የተውኝ፣ ያስቀመጡኝ ቦታ የሚያስፈራ ነው፣ አንድ ነገር አድርጉልኝም ትል ነበረ። እና እንደዚህ አይነት ኤክስትራ እንኳን ባለማድረጋችን እያደረግን ያለን ሰዎች እንኳን እንቆጫለን፣ እችም ቀረች ብለን። እና ዝም ያላችሁ ሰዎች እኔ በእውነት ነው የምላችሁ፣ ለህሊናችሁ ጥሩ አይሆንም። በእውነት እውነት ሰው ከሆናችሁ፣ ከልባችሁ ሰው ከሆናችሁ፣ በኢትዮጵያ ጉዳይ አንድ ነገር ያላረጋችሁ ሰዎች ህሊናችሁ ጥሩ አይሆንም በኋላ። በእውነት ነው የምላችሁ። ግድ የለሽ ከሆናችሁ ምንም አለ፣ መጀመሪያም አታዳምጡም ነበረ ግድ የለሽማ ብትሆኑ። እና እስኪ የተወሰኑ ሰዎችን ላስተናግድና 702-541 702-541 ጤና ይስጥልኝ አድማጭ። ጤና ይስጥልኝ በእውነት የዓለም ጉዳይ ሁላችንን የሚያስለቅስ ነው። ያየሁ ቀን እህል መብላት አቅቶኝ እህሉን ወሩሬ ከኮምፒውተሩ ላይ ተለጥፌ ነው የዋልኩት። እና ማለት የምትፈልገው ኢትዮጵያ የገጠማት ጠላት ወያኔና ወያኔነት ብቻ ነው። ከዛ በተረፈ ደግሞ የእኛ አለመተባበር፣ የእኛ ወደ አንድ አቅጣጫ አለመምጣት ሌላው ጠላትነት ነው። ይቅርታ ይህን ስል ምናልባት ብዙ ድርጅቶች ሊያኮርፉ ሊበሳጩ ይችላሉ፣ ግን ከወያኔ ያላነሰ ችግር እየፈጠሩብን ያሉት ምክንያቱም አንድ ሆነን ብንመጣ፣ ወደ አንድ አካባቢ ብንመጣ፣ ወደ አንድ አቅጣጫ ብንመጣ ይህን አይነት ወራዳ ስራ ሊሰራብን አይገባም ነበር። ኢትዮጵያ በተለያየ መንገድ ኢትዮጵያና ልጆቿ በተለያየ መንገድ እየተዋረዱ ነው ያለች። እንዳየነው የልጅቷ መሞት የልጅቷ መዋረድ የሁላችንም ኢትዮጵያኖች መዋረድ ነው። ስለዚህ ወንድሞቼና እህቶቼ እኔ የምጠይቀው አንድ ነገር ብቻ ነው። ሰላማዊ ሰልፍ መውጣት ሲገባ እናንወጣም። 500-400 ሰው መውጣቱ አልጠቅመንም። አሜሪካኖቹም የሚሉን እባካችሁ ቻለንጅ ልታደርጉ የምትችሉት አንድ ሆናችሁ ስትመጡና ኃይል ስታሳዩ ነው የሚሉን። ሆምወርካችሁን አልሰራችሁም ነው የሚሉን። ይሄንን መቼ ነው ማድረግ የምንችለው? የሶስት ሺህ ዘመን ታሪክ አለን፣ ጀግኖች ነን፣ ገለመሌደን ስንል ኖርን። ወያኔ ግን ቀዘነብን። ይህንን ቅዝነት እንዴት ነው ልናስወግደው የምንችለው? ይህንን ውርደት እንዴት ነው ልንቋቋሙና ልንፍቀው የምንችለው? አንድ ሆነን ስንታገል ብቻ ነው። ወንድሜ አበበ አንተን እንረዳለን፣ ሌሎችንም እንረዳለን፣ መርዳትም ጀምረናል። ነገር ግን ሁልጊዜ የምትላት ነገር አለች፣ ተቃውሞ ብቻውን አሸናፊ አይሆንም። እኛ የምንወደው የምንጠላው ነገር እንዳለ ሁሉ የምንወደው ነገር መኖር አለበት። የምንወደውን ነገር መጨረሻ ለማድረግ የምንፈልግ ምን ይችላል ደግሞ ባለም መሳሪያ ነው። ያለም መሳሪያ ዛሬ ኢሳት ነጻነት ለኢትዮጵያ ሌሎችም ያንተም ሬዲዮ ጣቢያ ሌሎችም የድርጅቶች የድርጅት ይከታ በጣም ሬዳንዳንት እየሆንኩ ነው። በጣም ተበሳጭቻለሁ በነገሩ እና በጣም አዝኛለሁ። ወንድሜ አንተ ልክ ሰላማዊ ሰልፍ ምታዘጋጁልን ደስ ይለኛል። እኔ ካለሁበት ቦታ ሁሉ መጥቼ ተሳተፋለሁ። ግን ቀንና ሰዓት ይቆረጥልንና እንምጣ። ይሄንን መንግስት ይሄንን ደደብ መንግስት እናሳየው። በእውነት ኢትዮጵያ ተዋርዳለችና ይሄንን ውርደት ከጭንቅላቷና ከህዝቧ ለማውረድ የምንችለው በአንድነት ስንቆምና ስንታገል ብቻ ነው። ወንድሞቼ ይቅርታ፣ በጣም ጮክ ያለው እጅግ በጣም ተመሳጭቻለሁ፣ እያለቀስኩ ነው ያልኩት። አመሰግናለሁ አቤ። በጣም አመሰግናለሁኝ። እስኪ ወደ ሌላ አድማጭ እንደገና ልውሰዳችሁ። እዚሁ 702-245-702-245 ጤና ይስጥልኝ አድማጭ፣ ይሰማውታል። አመሰግናለሁ። ሁሉም ተብሏል አልቋል። በጣም ነው የሚያሳዝነው። የእሱ አበባ ኢትዮ አሜሪካ እየሰማሁኝ የአክስቴ ልጅ እዛ አለች እና ደውላ አንድ ዳቦ ነው የምትሰጠኝ እና በቃ ወደ ሀገሬ እንድመለስ የትኬት ላኩልኝ አለች እና ይሄ የዓለም ነገር የታየ እግዚአብሔር ሲያጋልጥ እየታየ ነው። ብዙ እህቶቻችን እያለቁ ነው። ረሀብ ነው ይሄ ሁሉ እንደዚህ የሚያደርጋቸው። ዓለምን ይባት ሶስት ልጆች አሏት። በቃ ምን ላበላቸው ነው ብላ ስታስብ ነው እንደዚህ የሆነችው። እና ብዙ ብዙ ብዙ ማለት ይቻላል፣ ግን ግፉ በጣም በዛ። አሁን ይሄ መንግስት ያልቅለታል። በቃ ሁላችንም ሁሉም የሬዲዮ ጣቢያዎች እንርዳ፣ ሁላችንም እንነሳ። ህዝቡ ማወቅ አለበት ኢትዮጵያ ያለው የሚደረገውን ነገር። እኔ ሌላ የምለው ነገር የለም። ከቻልክ ግን አብሬ አንተ እነዚህን የዓለም ልጆች የምንረዳበትን መንገድ ብታዘጋጅ ደስ ይለኛል። የአቅማችንን ብናደርግ በጣም ደስ ይለኛል። አድማጮቼ፣ ስለ ዓለም ቤተሰቦች መረጃ ያላችሁ ቤተሰቦቿን የምታውቁ ልታገናኙ ትችላላችሁ። ከእነሱ ጋር ተገናኝተን መሆን መቻል አለበት ይሄ ነገር። ብዙ ጊዜ እንደምታውቁት ኢሞሽናል ሆነን እንጀምራለን፣ ግን በጣም አስቸጋሪ የሚሆንበት አንዳንድ ቴክኒካል ችግሮች አሉ። ግን ቤተሰቦቹን ካገኘን የሚቀለው ነገር ሁላችሁም ቤተሰቦችን የምትረዱበት አጠር ያለ ነገር ማዘጋጀት ይቻላል። በቀጥታ እናንተ የምታገኟቸው መንገድ ሊፈጠር ይችላል። በጣም ጥቅም አለው። ይገርማችኋል፣ እኛ እያስተባበርን ወደዛ ከምንለው ይልቅ እናንተ ዳይሬክት እነሱ እንድታውቋቸው ማድረግ እንዴት እንደተጠቀምንበት ልነግራችሁ አልችልም። በ97 ምርጫ ጊዜ ለተወሰኑ ቤተሰቦች እርዳታ ለማድረግ ሞክረናል። በዛ ጊዜ የተወሰነ ነገር ለእነሱ ከላክን በኋላ ያደረግነው ምንድን ነው? እባካችሁ ቁጥራቸው ይሄ ነው፣ እየደወላቸው አናግሯቸው፣ አግኟቸው በሚል በእርግጥ አንዳንድ ወያኔዎች ያንን ተጠቅመው ያስፈራሯቸው፣ ምን ያሏቸው፣ ያንገላቷቸው እንዳሉ ሁሉ ግን ዘለቄታ ያለው ቤተሰብነት የፈጠሩ ብዙ አሉ። ይገርማቸዋል። 2-3 ዓመት የረዷቸው ሰዎች አሉ። አንዳንዶቹ ወደዚህ ሀገር የሚያመጧቸው አሉ። እና የዓለምን ቤተሰብ ብናገኝ ሞር ከእናንተ ጋር የበለጠ እንዲገናኙ እናደርጋለን። ዘለቄታ ያለው ነገር ለልጆቿም ለሌላም እና የምታውቁ ሰዎች ንገሩን፣ አገናኙን። የምንችለውን ያህል እናደርጋለን። የዛሬው ዝግጅት በዚህ ይጠቃልላል። ብዙ ሰዎች መናገር ፈልጋችኋል። በሚቀጥለው ሳምንትም ከሌሎች ነገሮች ጋር ይዘን እንደገና እንመለስበታለን። አዲስ ድምጽ ሬዲዮን ለመተባበር የምትፈልጉ ሰዎች ጊዜው ዛሬ ነው፣ ነገ ወዲያ አይደለም። እና እንግዲህ ለአራት ወር እንደምንም ብለን ትንሽ ነገር ሰጣችሁን ሞክረናል። ግን ይቺ አራት ወር ማለት ይኸው እንግዲህ ማርች እያለቀ ነው፣ 3 ወር ነው የሚቀረው። ስለዚህ በየጊዜው ለእናንተም ሮሮ ማስተማቱ ለእኛም ለሞራላችን ጥሩ አይደለም። በተለይ የምጠይቀው ደግሞ አዲስ ድምፅን ረድታችሁ የማታውቁ እናንተን ነው የምጠይቀው። በተለይ አንደኛ፣ ሁለተኛ፣ አዲስ ድምፅን ላለፉት 2 ዓመት ያረዳችሁ፣ ሶስተኛ፣ ላለፉት 1 ዓመት ያረዳችሁ እና ያረዳችሁት ነው የረዳችሁ አላችሁ፣ ምንም ችግር የለም። ረድታችሁ የማታውቁ ሰዎች ፕሊስ ደውሉ። 2404724439 ደውሉልኝ። በማንኛውም መልክ መርዳት ትችላላችሁ። በጣም ቀላል ነው ከደወላችሁ። በፖስታ መላክ የምትፈልጉ የፖስታ ሳጥን ቁጥራችን 217445 ነው፣ ዋሽንግተን ዲሲ 217445 ዋሽንግተን ዲሲ 20009 ነው፣ 20009 ነው። እና እስቲ እናያለን፣ የምትችሉትን ያህል አድርጉ። እንዳልኩት ነው፣ በመደገፍ እንጂ በመቃወም ብቻ የትም አይደረስም። ይህ አዲስ ድምጽ የሬዲዮ አገልግሎት ነው። መልካም ሳምንት እላችኋለሁ። በእህቴ በሮም